የፈለጋችሁን ነገር ብታመጡ እና hatta ነብያችን ሰለላም በልዋል በጀና ስንት ነዒም አለ ስንት በጣም ሰውነት የሚፈልገው ነገር ኢንጆይ የምታረጋቸው ብዙ አሉ ብዙ ነገሮች አሉ። ከፍተኛው ግን ወደር የሌለው ምንም አይነት ከማንም ነገር የማይመጣጠን ትልቁ ደስታ ትልቁ ንዕማ እና የበላይነት ያለው ንዕማ ማንኛውም ነገር ቢመጣ እንደሱ የማይገኝ ግን አላህን ሱብሃነ ወተዓላ ማየት ነው። ሩእየቱላህ ሱብሃነ ወተዓላ في الجنه هي اعلى درجه ሁነታ በሙሉ ይቀየራል። سبحان الله العظيم አሁን ሊገለጽ አይችልም ግን እኔ አንድ ትምህርት ልሰጣችሁ ነው የፈለኩት። ወንድማችን خالد كبروم ይሄን ምኞታለው ከልብ ነው የተናገረው አይደለም። አሁን ደሞ እኔ በቁርአንና በሐዲስ እንዴት እንደሚገኝ እነዚህ ሁለቱም እንዴት እንደሚገኙ ለነግራችሁ ፈልጋለሁ። ግን በአጠቃላይ ለወንድማችን ክብሮም اللهم يا ربي اعطيه ما تمناه يتمنوا ነገር ስጠው እናንተም አሚን በሉ ወንድሞች። ምክንያቱም ነቢያችን ሰለላም አንድ ቀን ምን አሉ መሰላችሁ? አንዱ ثوبان የሚባል ነበር ሰሃቢ ነው ثوبان ይሰውየው ነቢያችን ሲያልፉ ሲመጡ ሲሄዱ ሲመጡ ዝም ብሎ በቃ እንደዘነ ሰው እንደ ተከዘ ሰው እንደዚህ ብሎ አተኩራያቸዋል። አሁን ነቢያችን ነቁትና ምንድነው ለምንድነው እንደዚህ የሚያያኛሉ? አሁን ሲሄዱ ሲመጡ በቃ እሱ ልክ እንደፈዘዘ ሰው ጭንቅላቱ እንደሳተ ሰው እንደዚህ ብሎ ነቢያችን ይመለከታል። ከዛ በኋላ ምን አሉት? ያ ثوبان ምን ነካ ለምን እንደዚህ ታያኛለህ? ብራልና ልክ እንቅልፍ ውስጥ እንደነበረ ሰው ነቃና فقال يا رسول الله እኔኮ ከልብ ከነፍሴ በላይ ኮ ነው የምወድሃለው አላቸው። በጣም ኮ ነው የምወድህ ያ رسول الله እና እኔ አቃለሁ አንተ ጀና ገብተህ في الفردوس الاعلى مع النبيين እዛ እንደምትቀመጥ اللهم اشكر لها انت مسكرها ان يا مسكرها لن سلازي يا رسول الله بوته في الفردوس الاعلى نو كفتهنيا بوته اني ثوبان دمو الله بلولين جننه كغباهو بزاو ترى جننه نو مغبا له لكن يالين بانت يالين فقر غوغوت بتام سلموده انديت با الدنيا انغدي لتغبه بيه نو الدنيا يالهو አይንህን ያየሁ አንተን ያየሁ በቃ ሰውነቴን ኢንጆይ ያደረኩ ልትገብህ ብየ ነው። ምክንያቱም ጀና ከገባን አንተ የት ነህ እኔ የት ነኝ ለማ አንተን ለማየት በጣም ስለሚያስቸግር ወየሊ በቃ ምን አሉት? ገና ሳይናገሩ ቁርአን ወረደ ማለት ነው። ሱብሃንአላህ አልዓዚም ወመን ይጥ ኢላህ ወራሱሁ አላህ ሱብሃነ ወተዓላ ና አንተ ثوبان እኔን ከወደድከኝ የነን መንገድ ተከትለህ ከሄድክ ዋናው ነገሩ አላህ Subhanahu Wa Ta'ala በጣም አንደበት የሰጠን ምንድነው ነቢያችን የወደደ አይደለም ያለው ወደኸኝ እኔን ከተከተልክ فاولئك مع الذي مع النبيين والشهداء والصديقين والشهداء والصالحين وحسن اولئك رفيقا عليه አንተ ከኔ ጋር ነው የምትሆነው በፍርዶስ ለዓላ ውደደኝና ተከተለኝና አብሽር ከኔ ጋር ነው የምትሆነው። በሐዲስ አخر ምን አሉ ነብያችን ሰለላም? አልመርኡ ማዓ ማን አሐብ በእውነት የወደድከው ነገር يوم القيامه ከሱ ነው የሚያደርገው አላህ Subhanahu Wa Ta'ala ነብያችን ሰለላም። ምን ለማለት ነው የፈለኩት? እንግዲህ ወንድማችን ኻሊድ ኩብሮም ከልብ የነገር ከተመኘ እኔ መንገዱ ልስጠው ለኛ ለሁላችን ማለት ነው። شيخنا شيخ عبد العزيز بن باز يا سعودي عربيا مفتي ناتشو يهن نغر تطيقوال اني علاچو عندو نبياچن لما يتفلقالهو علاچو لك اندا هون خالد كبرم دالو انا نبياچن لما يت بتام غوغوتالنينا افلقالهو علاچو كذا بحالا شيخو منالوت نبياچنن لما يت يميچلو سوچ هولت بيچاراچو علو ጆን እነዚህ ሁለት አንዱ አናገኘው የፈለገው ነገር ሰማይ በመሬት ተጣበቀ አንዱ አንደኛው ነጥብ አናገኘው ሁለተኛ ግን ኢንሻአላህ ቀድሚያችን ወንድማችን ኻሊድ ኩብሮም ከነሱ እንዲሆን ምክንያቱም ከልብ ስለተመኘ ማለት ነው ምናሉ ሼክ አብዱል አዚዝ አንደኛው ሰሃቢ መሆን አለበት አለ ምክንያቱም ሰሃቢ ነቢያችን ሰለላም በህይወታቸው ስለያያቸው ከጸጉር ራሳቸው እስከ ጥፍር እግራቸው በደብ ስለሚያቃቸው በህልማይቸው አለሁ ካለ ሁላችን ነው እንትን የምንለው ሳድቅ ወነተ ነው እንለዋለን ለምን እንዴ አሁን አንተ ለምሳሌ ኻሊድ ኩብሮም እኔ ከመትኩ በኋላ በህልማይቸው አለሁ ሼክ ኢብራሂም ቢል አታምኑትም ወንድሞች ታምናላችሁ አታምኑ ትናንትና ተኝቼ ሼክ ኢብራሂም በህልማይ አይቻቸዋለሁ ቢል ሁላችን ታምናምነው ምክንያቱም እሱ ያቀኛል ቅርጽ የሚያቃል ማንነት የሚያቃል ሰውነት የሚያቃል በስዕል አይቶኛል በህይወት አይቶና መተለን ያኒ ምንም የሚያስደንቅ ነገር አይደለም والصحابي كنبياتين 10 አመት 30 አመት 20 አመት 10 አመት 5 አመት 2 አመት በደም ባርጎ የሚያቃቸው በህልም አይቻቸው አለሁ ቢል ምንም ያስደንቅ ነገር አለ በል سيدنا انس ابن مالك خادم النبي صلى الله عليه وسلم لنبياتين 10 አመት የخدمቸው ምን ይላል ታቀላችሁ የሚገርማችሁ ነገር በጣም ከሚደንቅና በጣም ከሚገርም ሐዲስ ይህ ነው يقول ما مضت ليله واحده الا وانا ارى النبي صلى الله عليه وسلم عند قنو ميمنيو يالو ادلم اسو جن سيدنا انس جن بيليليتو نبياچن ايالو يلال مكنياتوم كساچو غ خادم ينبرو بمول طباياچو سونتاچو طيماچو راساچو اغراچو بمل يمياقنو دمو اغراچو تكتلو يمهد ينبرو سيدنا انس ابن مالك صحابي جليل خادم النبي صلى الله عليه وسلم شبه مبشر بالجنه نبياتين دعاء درغولت من قالت دعاء سيادرغو اللهم اطل عمره ووسع رزقه والوت لانس ادميو رزملت رزقو دمو اسفالتالو تاقالاچو من تگني سيدنا انس كمتو امت بلاي زي الدنيا نوري and he was the richest man بزاب السو غزي بتام حبتام ينبرو سيدنا انس عند شي باريا نبروت عند شي بغنزب يغزاچو باريا اغلغايوچ معناتنو سرتو يمياماطولت انت نبر سنت كبت سنت جمل سنت مريت نبرو بمندنو بنبياچن دعاء سلازي اندنقم سيدنا مالك نبياچن ايتشالو بهل من بهوتاچو ياياچو بهل مندنو نلالن سلازي شيخ عبد العزيز منالو نبياچنن لمايت يميتشل صحابي نو سلاياچو نو طيب ሁለተኛስ ሁለተኛ ደግሞ የነቢያችን ሲራ ያነበበ የነቢያችን ቅርጽ ሰውነት ያጠና የነቢያችን ጠባይ ሁለመናው በሙሉ የነቢያችን ነገር ያወቀና ከዛ እግር እግራቸው በሱናቸው ተከትሎ የሚሄድ መስፈሪያው አውቃቸው አለ ወንድሞች ነቢያችንን አሁን ምን ይመስላሉ ነቢያችን ብላችሁ والله ከናንተ 99% የሚመለሰው የለም والله ጥቁር እንት ቀይ ነበሩ ረጅም ነበሩ ምን ነበሩ አለ ላኪን የነብያችን ማንነት ለመግለጽ ከፈለጋችሁ የኔ ካሴት አላችሁ ባጭሩ በቋንቋችሁ ሊሆንላችሁ ብዬ ነው እንጂ ብዙ መጽሐፍት አለ እና የነብያችን ማንነት የሚለው የስድስት ሰዓት ካሴት አለ በደም ባርጌ ገለጽኩት ነብያችን ምን እንደሚመስሉ አባያቸው ምን ነበር ከሚስቶቻቸው እንዴት ነበሩ ያኒ ከህዝብ እንዴት ነበሩ ሰውነታቸው ቅርጻቸው ያኒ ከለራቸው ጠባያቸው ማንነታቸው የውስጥ ከሚስቶቻቸው የሚያደርጉት እንትን በሙሉ የገለጽኩት ካሴት አለ ከፈለጋችሁ እኚህ ናቸው ነቢያችን ባጭሩ አለ ግን የነቢያችን ማንነት ኢላ ረሱልላህ የሚለው ካሴት አለ ይህ በአማርኛ ሊሆንላችሁ ከፈለጋችሁ ነው ካልፈለጋችሁ ደግሞ በአረብኛ ብዙ መጽሐፍ ተጽፏል ማለት ነው على كل حال نبياتنا لمايت يميفلق سو مجمرة درجة خالد كبرون بملاسونا بلبو سلنقرن يهن الدل مجمرة للسو يستعو بلن دعانا رقالن انا يهن نقر اندرن انقدي السو يمنيا لنبياتنا لمايت بتقامي قوال بآخرة ان شاء الله ياتشوال بآخرة جنناك قبا ياتشوال بعد دنيا قن لمايت لنرد او ان شاء الله بزهنم ياتشو يا نبياتنا ما ننت ارض አቸው ጠባያቸው ጠቅላላ ሁሉ ነገር ስለ ነቢያችን በደንብ አድርጎ ካወቀና ከዛ በኋላ በተቻለው መጠን የነቢያችን እግር እግራቸው ተከትሎ ያኒ እሳቸውን የሚያደርጉት ያዘዙት ነገር የእሳቸውን ሱና ይዞ ከሄደ ማን ይከለክለዋል? ነቢያችን ማየት ምንም አይከለክለውና ወንድማችን ኻሊድ ክብሮም በተመኘው አላህ ይስጥህ ይህ ማየት ልረዳህ እንድትረዳ ብየረው ደግሞ ያን እንዲረዳህ ያኒ እሱን ወደሱ ለመድረስ እርዳታ እንዲሆንልህ በደንብ ስለሳቸው አንብብና አጥናና ወቃቸው በተቻለ መጠን ደግሞ እሳቸውን ሱና ተከትለህ ከሄድክ ኢንሻአላህ قبل الاخره بالدنيا ታያቸዋለህ خلاص ከዚህ በላይ ጊዜ እንዳላጠፋ ብየነው እንጂ በደንብ አድርገህ ገልጸው ነበር ኢደን ልክ ነው ትልቅ ተአምር ነው ግን ለሱ የሚበቃ ደግሞ ትልቅ ሸርጦች አስቀምጧል ዑለማ እሱ ምንድነው ስለሳቸው ማንበብና ማወቅ እሳቸውን ተከትሎ መሄድ ብቻ ነው ደግሞ ነቢያችንን ማየት ያኒ ቀይ ዶሮ አርደህ ወይም ጥቁር በግ አርደህ ጆሮ ትንሽ እንትን ነጭ ያለው አራት እግር ያለው ምናምን የዛር ምናምን የሙልታል አለ ቀይ ዶሮ እረድና ከዛ በኋላ በግ ደሞ ነጭ በዚህ እግሩ ጥቁር ጥቁር ያለው ይሄን ካረድክ በኋላ ነገሩ ይግራልሃል ያኒ ይከፈትልሃል ይላሉ እንደዚህ አይደለም ነቢያችን ማየት ይሄን ነገር ተአምር ያስፈልግም ነቢያችን ሳሰለም ማየት ሁለት ሸርጦች ናቸው አንዱ ስለሳቸው ማንበብና ማወቅ ሁለተኛ እሳቸውን ተከትለህ መሄድ እና ከዛ ጭምር ትወዳቸዋለህ በጣም ከወደድካቸውና ለሳቸው መስዋዕትነት ከሄድክ እሳቸው ሲሰደቡ እሳቸው ያኒ እንደዚህ በቃ ሲቋሸሹ እንደዚህ ልክ እንደ ነብር አራስ የምትሆን ከሆነ እዚህ ላይ ነቢያችንን ታያለህ ማለት ነው እሺ ይሄ አንደኛ ነው አላህን ማየት ግን አላህን ማየት بالقران والسنه واجماع الصحابه واجماع التابعين تقلل بالقراننا بالسنه يترغغتلت الله لما يتبع الدنيا ان تشلم ولكن بالاخره في الاخره كل جمعه الله لنا يالن كل جمعه الله سبحانه وتعالى بالذاب بتسبسبنبت تلقوا ادراش الجنه ادراش ازاي متانا الله سبحانه وتعالى خطبه يدرغان ወይም ለማስጓጓት በየምለው ነገር አይደለም ثابتን የተረጋገጠለት በሱናና በሐዲስ የተረጋገጠለት ነውና በየጁምዓው ያአላህን ፍትና ያለን يقول الحديث الله سبحانه وتعالى يعني سبحان الله يغرمچو والله يفتح او يكشف يعني حجاب وجهه ياللهن الله يشفنه ነገር አለ نور السن قرف አርጎ يكفتهونا الله سبحانه وتعالى بعيناتنا الله نايلن يقول سبحانه وتعالى في سورة القيامة سورة القيامة وجوه يومئذ ناظرة إلى ربها ناظرة أي زقزي بتاي يمسلموش الله يميايو سواجه كفتاتشو بتأمنو مبراو اندج عرقان اندج هاينو ناظرة ناظرة مالت بتأم الله دلم لمسالي اندج سيت تابلات الناتات اتاتال اندج عمات ልክ እንደ ብርሃን ፊትዋ እንትን ይላል አይደለም ፊትዋ ልክ እንደ ብርሃን ይሆናል ክሬም ታርጋለች ፖድራ ታርጋለች ጥሩ ጥሩ ትበላለች ጥሩ ትተኛለች እንደዚህ በቃ ሰውነቷ እንዴት ይገነባል አይደለም ልክ የሙእሚኑ ፊት እንደዚህ ይሆናል ለምን ያአላህን እንትን ስላየ አላህን ስላየ ማለት ነው በአኺራ 101 በመቶ ጀና የገባ ሰው አላህን ያያል በዱንያ ግን እንኳን እኔና አንተ ወይም እሷ እሱ ነብዮችም በሙሉ አላህን ያየሰው የለም hatta ሙሳ አለይሂ ሰላም አላህን ነጋገረው እንጂ አላህን ለማየት አልቻለም ያኒ ፍትና ሳይን አለው እንደ ሙሳ እንደ ሱብሃንአላህ አልአዚም ነብዮች እኮ በጣም እንትን ናቸው والله لا ስለ ከአላህ ጋር እንደ ህፃን ነው የሚሆኑ يا ربي اريد ان انظر يعني ፍትን ለማየት ፈልጋለሁ አለው الله سبحانه وتعالى አንተ ደፋር الله አጥፋ ምናምን አላለው يا ترارا تملكتنا اذا ملكك تاغنيالها له فموسى تراراون دزي ارغوا تفكروا سياي الله سبحانه وتعالى كنورو كبرهانو تنش تال ارغنا ود تراراو كذا بحالا سيدنا موسى تراراو سياي خر سائقا دب بلو بقالك اندمو تسودك معناتنو الشالم يا اللهن برهان تنش يتطال ود تراراو لمايت الشالم انديت الله ليايال اللهن لمايت حيل يلنم شلوتا يلنم البقانم لنسو بلن يلتسرانم تو استي الله ملائكة لمايت هتشلم تو ملائكة جن لمايت هتشلم سلزي ان شاء الله الله نينا انتي انشنا كبروم هلا تشن كن هنن كن خالد كبروم الله يوم القيامة ناولن نبياتشن محمد جن صلى الله عليه وسلم ذا الدنيا لمايت تيشلال ይህ አሁን ያልኩህ መስፈሪያ ካደረክ ማለት ነው ተግባባን ወንድሞች እና ይሄን ነበር ለመጨመር የፈለኩትና አልহামዱሊላህ ሁላችን ነቢያችን ለማየት ሰለላሁ ዐለይሂ ወሰለም እንጓጓለን እናለሁ طيب ከዛ ቀጥሎ እንግዲህ ወደ ትምርታችን እንሄድና በጥያቄ ጀምሩአለሁ ኢንሻአላህ የዛሬ ጥያቄ ካለፈው የሰይድና ዳውድ ወሰይድና ሱለይማን ሁለት ማልተማርንም ዛሬም ትንሽ የሱለይማን ነገር ስለቀረ ጨምራለሁ ጨርሷለሁ ግን ስለ ሁለት ነብዮች ዳውድና ሱለይማን ህይወታቸው ምንድነው ፕራይቬት የሚልኩልኝ ባካቹ ፕራይቬት አሁን አትላኩ እና ምንድነው من سل نبركو اطفى بينكو برايفت لوكو بقى بچنقلات ينبر بننه نعم يا سيدنا داوودنا يا سيدنا سليمان تاريخ نبر بمولو حياتاچو تامر نو حقيقه الله يسطاچو تامر نو انا استي عندنا طياقه لتيق عندنياو طياقه اذكر من معجزات سليمان سلا سيدنا سليمان تامروچ يتماركو نجر بيانس بيانس 3 4 نجر تقاسيلا سلا سيدنا سليمان ወንድሞች አንድ ነገር ልንገራችሁ ማንኛውም ጥያቄ ሳይጨረስ ረጋ ብለህ ሳታስብበት እጅ አታውጣ እንትኑ ይጨረስ ጥያቄው ይጨረስ እና አሁን ሰይድና ሱለይማን ብዙ ተአምር አሳይተዋል አንልም አላህ ነው ተአምሮቹ በሰይድና ሱለይማን ያሰፈረው እና ሰይድና ሱለይማን ምንም ችሎታ ያላቸው በራሳቸው ያመጡት አንድ ተአምር የለም ولكن دعاء درقنا بزو تأمروش بسو لجيال تاية تأمر عندهم كسات شوب فيت كسات شوب حالا يال تكستنا يال تاية تأمروش نبرو كنزيه سوست أرات كسلال مايك فيه السلام عليكم ورحمة الله وبركاته السلام إن شاء الله لنبي الله سليمان ከተሰጣቸው ብዙ ነገር ተሰጣቸው ነገር አለ ከነዛ 1 2 3 ብዬ ለመውረድ የፈለኩት ያው ለጥያቄው ያህል ነው ከዛ በመጀመሪያ ነብዩላህ ሱለይማን በጣም የተለየ የተሰጣቸው በመጀመሪያ የማንኛውም ቋንቋ አላህ Subhanahu Wa Ta'ala እንዲያውቁ አደረጋቸው hatta ለቀጥ የተናገራችሁን ሁሉ እንደሰማት በመገረም ፈገግ ብለው እንትናሉና አላህን አመስጋኝ እንደሆኑና ፈተና እንዲያሆንባቸው ዱዓ አደረጉ ማለት ነው። ከዛ የሁዱድ ጉዳይ አለ ሁዱድ ጠፍቶ ከወታደራቸው መካከል የጠፍቶ ነው ሲሉ ከሰባ ተመልሶ የሄደበትን የነገራቸውን ሁኔታ አለ። ከዛ የነፋስ መጓጓዣ እንደነበራቸው በቀደም ተምረናል። ከርቀት ኖ ኦኬ እንግዲህ አልተረዳኝም ማለት ነው። ለውራዲና እንደገና ጥያቄ ልረደ ማለት ነው። ከተሰጣቸው ምክንያቱም እኔ ስለ ሁድሁድ ገና አሁን እንደ درس የምሰጠው ነገር ነው። ስለ ሁድሁዱ አሁን ነው درس የምሰጠው ገና አልተማር ነው መሰለኝ። እና ይሄን ማንሳተህ ራሱ እንትኑ ጥያቄዎችን እንትን ይላል ገና አልተማር ነው። አንተ ልክ ነው ታቀዋለህ ከቁርአኑ አውቀው ቀየ ግን ገና እንደ درس ስለሚሰጥ እሱ አልተጠየቀም። እና ቀጥል ያው ባለፈው ሳምንት የተማር ነው ብቻ ጥቀስ ማይክ ፍሪ። ኢንሻአላህ ጀዛኩም ላህ ኸይር ኡስታዝ። ያለፍነው የተማርነው በነፋስ በኩል የትላሉ የነበራቸው መጓጓዣ የነፋሷ በጧት የምትጓዘው የወርቀት ከቀትር በኋላ የመጓጓዣ የወርቀት ያላት ንፋስ ተገርቶላቸው ነበር። ሌሎች ደግሞ ጅኖች ለነብዩላህ ሱለይማን የሚሰሩ ነበሩ። የሚሰሩት እንደ ተማሲል ከጅፋን ከጅፋን ከከል جواب እንደ ትላልቅ ገንዳዎች እንደ ምህራቦች እንደነዚህ አሉ። ዲስት በጣም እንደ ተራራ ላይ የማይንቀሳቀስ የተቀመጠ ትልቅ ዲስቶች ሁሉ ይሰሩላቸው ነበር። እና በጣም የሚያስገርም ነው። ሌላ ቀርቶ እንኳን ነብዩላህ ሱለይማን ሙተው በበትራቸው ተደግፈው ሙተው ያሉ እንኳን ጅኖች ለአመት ያህል ነብዩላህ ዳውድ ሙተው ያሉ ባለማዋቃቸው አሉ ይያሉ አይናቸው ሲያዋቸው አይናቸው እንደፈጠጠ ነው እንደ ልክ እንዳሉ ምንም የሞቱ አይመስሉም። ስለሚፈሩ አመት ድረስ እንኳን የተገዙበት ሁኔታ አለ ለነብዩላህ ሱለይማን። እና በጣም የሚያስደንቅ ነገር ነው። እና ተቆጥሮ የሚዘለቅ ነገር አይደለም። ኢንሻአላህ ለሌሎችም ለመካፈል ይሃል እዚህ አቆምና አቆማለሁ። ባረከላሁ ፊኩም ማይክስሪ። እሺ በጣም ጥሩ ነው። እና አሁን ወንድማችን አቡ አኒስ የተከሳቸውና የመሳሰሉት ብዙ ተአምሮች አሳይቷል። ንፋስ ነበር ተአምር ያዘችው ንፋስ ነው። ነገር የረሳው አቡ አኒስ ተራራና ወፎች በሙሉ ከና ይከ እንትን ነው የሰይድና ዳውድ ነገር ነው ይሄ። እና እንትኑ ይሄ ኮፐር የሚባለው በእጃቸው እንደ ጭቃ እንትን ይሆን ነበር እንደዚህ ነበር ተአምራቸው። እሺ ሁለተኛው ጥያቄ ምን ይላል? كيف مات سليمان ያው ትንሽ ተቀስ አርጎ ነበር እንትኑ ሰይድ ነው አቡ አኒስ ትንሽ ገብቶበት ነበር ግን አልহামዱሊላህ ቶሎ ወጣ። ሰይድና ሱለይማን አሟሟቱ ማን ይነግረናል? ማይክ ፍሪ። السلام عليكم ورحمه الله وبركاته. انا كابتشاي هون علىكم دربا فور الجوطفال الفينو مايكل سيركس. ودات ياكيو لمندسنا بسم الله الرحمن الرحيم. نبياتن سليمان عليه الصلاه والسلام بمنبراتشو اندالو يموتو يموتتن با اندامت كقويو بهالا لك ጅኖቹን የሚያሳብበት ግለሰብ ቁጭ ብለው ወንበራቸው ላይ በመርኩዝ ተመርኩዞ ነበርና የሞቱት ከሞቱት በኋላ ዳበ ፍልአርብ የምስጥ ነገር መሰለኝ የሚባለው ወንበር በትራቸው እየበላው ሲሄድ የተደገፉበት ነገር ስለወደቁ በዛ አፍታ በጣም ቆንጆ ዘ አንሰር ስዋይ መለሰችው። ልክ ቀሚስ ቀደህ እንደምታልብሰው የጥያቄውን ልክ ነበር መልሱ የጥያቄውን ልክ ይመስላል መሰለኝ። እና ጥሩ መልስ ነው። እሺ ሶስተኛ ጥያቄ። ይሄን ጥያቄ ሁለት ነጥብ አለው። አሁን የምጠይቀው ጥያቄ ሁለት ማርክ አለው። ምን ይላል? قال سبحانه وتعالى فلما خر يعني فلما خر سيدنا سليمان كجبو ማለት ነው خر مالت من مات نو فلما خر سيدنا سليمان كاغبو بحالا يمسلني على ادلم دي شيء اني ايون لا نبو فلما خر تبينت الجن الاو ذاب المحين ين ايا بمارنيا ارغو ميترغملن فلما خر تبينت الجن ان لو كانوا يعلمون الغيب ما لبثوا في العذاب المهين عند تلك يا عقيده ملئكت ناغنيالن زي ترغمو كاوقنو تلك يا عقيده ملئكت الذي لاي اشي مايك فري ሁለት ነጥብ አለው በደንብ አርገ የገለጸው ነገር እሺ ማይክ ፍሪ ከአቡ አኒስ እና ከአመቱላህ ሌላ ያለ ኦኬ ማይክ ፍሪ ለማንኛው السلام عليكم ورحمه الله وبركاته ሊወጭ ኦ ኑር ጀናለሽ ኑር ጀና ለሎረድልሽ ያልመለሳችኋሉ ሰላማት አለ ማይክ ፍሪ ኢንሻአላህ መልሱ እሺ ኡስታዝ ባጭሩ ትርጉሙ እንትን ለማ ፈረ ሰይድና ስለማን ይዞት የነበረ በትር ከወደቀ በኋላ እንትኖቹን ጅኖቹን እንደሞቱ አወቁ ማለት ነው። ስለዚህ ከዚህ የምን እንትን የምንረዳው ነገር ከ በትራቸው ባይወድቁ ኑሮ ወይም ያቺን ጉንዳን ወይም ዳባያነሽን ባይበላትና ለበትሩ ባይወድቁ ኑሮ እነሱ ከአንድ አመት በላይም ይገዙዋቸው ይችሉ ነበር ማለት ነው። እና በዛች ምልክት ነው ያወቁት። ሰላም አለይኩም። ሰላማት ማሻአላ ጥሩ ቀርበህ ነበር 70% መልሰሃል 70% ትንሽ ግን ትንሽ ይቀርሃል 30% ወይም ሲልህ ወይም ሲልሽ አሁን የወንድማችን ሰላማት 70% መልሰዋል ብለናል። ምስጢሩ ግን አልተገኘም። ዋናው ምስጢሩ ግን አልተገኘም። አሁን ዘይነብ ቢንት ጃህሽ ያቺ ወንበዴያችን ወንበዴን በላት እንዴ ሽፍታ የጠፋች በአመት አንድ ጊዜ ልክ እንደ አንድ ኮከብ አለ አሉ በሰማይ አንድ ኮከብ አለ በአመት አንድ ጊዜ ብቅ ብሎ ይጠፋል አረ የጠፋ ይላሉ ነዛ የፈለክና እንትን የሰማይ የሚያጠኑ እነሱ ያቃሉ በአንድ አመት አንድ ቀን ብቅ ብሎ የሚሄደው ዘይነብ ቢንት ጃህሽ ነሽና ስትመለስ ማይክ ፍሪ السلام عليكم ورحمة الله وبركاته جزاكم الله خير أستاذ خرى يعني ودك أنا وين بسبب بره يعني وندمي سلامات بملسان تنش لجمر بيينا وجزاكم الله خير يهنا ندر سلسة تاجون دمتي السماء لأي حبصة أن نبياتشن سليمان عليه السلام ومبراتشو لأكوش أولو الآن دامت جنيوش ستازازواتشو አይናቸው አላህ Subhanahu Wa Ta'ala ክፍት ሆኖ የሚያያቸው የመሰላቸው ጀኒዎች ይታዘዟቸው ነበር። እየሮጡም ያኒ ስራቸውን ይሰሩ ነበር ማለት እያዩቸው እየመሰላቸው ነበር። ግን ነቢያችን ስለይማን አለይሂ ሰላም ኦሬዲ ከአላህ ጋር ተገናኝተዋል ሞተዋል። አመት ሙሉ ወንበር ላይ ቁጭ ብለው ያቺ ዳባ ማለት ምስጧ ወንበራቸውን ብትራቸውን በልታ ስትወድቅ ጊዜ ያኔ ነው መውደቃቸውን ሲያዩ ሞታቸውን ተረጋገጠ ማለት ነው። በዚህ ምክንያት ይሄ የሚያሳየን ትልቁ የምንረዳበት ያኒ ጅኒዎች ያቃሉ አንዳንድ ሁኔታዎችን ይነግሩናል። ያኒ ይሄንን ስንል በአቂዳው የእምነት ጉዳይ ስለሆነ የግድ እንደማያቆና የሚያቆ ቢሆኑ ኖሮ ይሄንን የስሌማንን አለይሂ ሰላም ሞትን ያቆ ነበር ማለት ነው። በዛ በሞቱበት ሰዓት ግን አንድ አመት በኋላ ነው ያወቁት። ያንንም ያወቁት የብትራቸውን መውደቅና የሳቸው ያኔ ብትራቸው ተበልታ ሱብሃንአላህ ብትራ በዛ ምክንያት ስለሆነ እንዳደጋግመው። ስለዚህ ይሄ የሚያሳየን جني جن يعني عالم الجن منم نجر اياقوم بالله اراده بستقر يعني انه لما ملس يعني لما تكس يوم مكر جزاكم الله خير. السلام عليكم ورحمه الله وبركاته. زينب بنت جحش امرقنشنكو بقى مرقنكو والله والله حقيقة يهنو مرسو إن مندنو لزينب بن جهش ولت نتب ياو قالي قبان الله ثنو عند نتب بلاي دومو تفاش بتنا بتقام ونتنو تدستو بزيه مرس የናንተ ክላስሜት ነችና እኔ ተማሪ እንደዚህ አርገስ ስትመለስኩ በጣም والله ይገርመኛል በጣም ከባድ ጥያቄ ነው የነበረው እና አሁን ዓለም የተበጠበጠው ምንድነው ጅን غيب የነገ ያቃሉ ይባላል አንዲት ለምሳሌ ጅን የሚመልከሰው እንዴት ነው ይላል انشاءالله ዝናብ ሊዘንብ ነው አንተ ወንድሜ ይላል نعم በዚህ በጀርባ 3 ልጆች ያያየ ሆነው يعني صوص لتولد نو هو لتولدش عند السيت إلى هال ما أنه ينقره جنيو كذا هذا أجنان ينقاك اللو يميبال إمنت بسليمان قزيب بتام تسفافتو نبر جنوش غيبياك اللو جنوش ينقر انتن ياك اللو اللهم ياكو نقر ياك اللو يسماي مستير ياك اللو يبال نبر أهم من هذا الله سبحانه وتعالى سبحان الله العظيم لو كانوا يعلمون الغيب غيب ياكو نورو ودياهونو سيدنا سليمان سيموت بزاكن ياكو نبار قباتشوان دموش سيدنا سليمان عينو افتطو بترونيزو بومبرو كتشبلو سرو يالي سيازات شو عينو بمفتط بيتشا بتعامي يفرو يسارو نبار ولكن موتو عند امت سيكويغن النسو غيبيات ينقى نقر ياكو بنور نورو جنوش ወዲያውኑ ሱሌማን ሲሞት ያውቁ ነበርና ከዛ ቀጥሎ አንሰራም ይሉ ነበር ምክንያቱም አለቃቸው ስለሞታ ጌታቸው ስለሞተ አንሰራም ይሉ ነበር ላኪን አለ አልሞተም ይያሉ ስለዚህ መቼ ነው ጅኖች غيب የሚያቁ የነገ የሚያቁ ምስጢር የተደበቀ የሚያቁ መቼ ነው አያቁም እንጂ ይላል ሱብሃንአላህ فلما خر يعني سليمان ودቆ እንትኑ خر ما ተማለት እኮ ነው እና سيموت بترونيزو سيودك مالتنو عن تبينة الجن الزاقزينو جن يووكو مموتون انجي كذاو هلا ايوكم تبينة الجن عن لو كانوا يعلمون الغيب ينقى نقر مستير نقر الله دبكو نقر الله بيتشان ياكو نقر مستير ياوكو بياوكو نورو ما لبثوا في العذاب المهين سيدنا سليمان يقرفه የደበደብ የሚያሰራቸው የነበረው እዚህ ላይ አይቀጥሉም ነበር ለአንድ አመት ምክንያቱም ሙስሊማን መሞቱን ባወቁ ነበር አያውቁም ማለት ነው እዚህ ላይ ትልቅ መልእክቱ ምንድነው غيب የሚያቅ እንኳን ጅን እንኳን መላእክት እንኳን እንትን ሩስሎቹ ማያውቁ ነብዮቹም የነገ ነገር ምንም አያውቁም እና አላህ የሚያውቀው ብቻ ነው ምስጢር የሚባለው እንላለን ኢንሻአላህ ስለዚህ ለእንትኑ ለበረካ የምትሰሚ ከሆነ ለታችን ዘይነብ 3 ነጥብ ግን ወደ ክስላ ቅርባት ወንድሞች ለክሰሳት እስቲ እናንተ እኔ ከሳስኛን እሷ ተከሳሽ ትሁን እናንተ ዳኞች ናችሁ ዘይነብ ቢንት ጃህሽ ዝሮ ነቢላ ትባል ነበር በጣም አክቲቭ ከነበረችው አንዷ ነች ያውም ከነዛ አንደኛ ሁለተኛ ሶስተኛ ወጡ አንዷ ነበረች ከዛ ለም ብላ ጠፋች ለምን እኛ ተማሪ በጣም አክቲቭ የሆነው ተማሪ አሁን አመቱላህ ብትጠፋብን ወይም ደግሞ አቡ አንስ ቢጠፋብኝ والله እኔ አለቅሳለሁ حقيقةን በገልጽ በደንብ ልግለጽላችሁ ኑርጀና አመቱላህ እና አቡ አንስ ዙበይር 100 ኡሙ ሲሃም እንደዚህ መሳሰሉ ቢጠፉብኝ ሩሙ ጥየ ነው መሆደው والله ደስ አይለኝ በጣም አለቅሳለሁ حقيقةን እነዚህ የኔ ናቸው ያፈረሁዋቸው በጣም ጥሩ የሆኑ ተማሪዎች ናቸው በማንኛውም ምክንያት ባልታወቀ ምክንያት ከሩሙ ከጠፉ ልብ በሉ 200 ሰው ነው መልክላችሁ እቤታችሁ መጥተው ያኒ ይወስዳሉ ኢንሻአላህ እና አትጥፉብን ባካችሁ እንደዚህ መሳሰሉ መጥፋት የለባቸው ነው የምለው ናም እሺ አራተኛው ጥያቄ ስንሄድ سرعه ريح سليمان قلصلو يا سيدنا سليمان نفاس فتنه وانا هنا توا قلصو اشي سلامات ملسهال كليله كنت ملساله حمد الله ملسشال كليله صوت ملسشالش زينب ملسشال نور جنة ملسشال اشي كليله كنت ملسالاتو مايكفري እጃችሁ አታወርዱ። ለምን አመትላህ እጅሽ አወረደሽ? ሌላ ከሌለ ሰው ትመልሳላችሁ ማይክ السلام عليكم ورحمه الله وبركاته يسمع اوكي استاذ የንፋሱንትን ሲሄድ አንድ ወር ሲመለስ ደግሞ አንድ ወር ነው ስለዚህ የሁለት ወር ያህል ነበራቸው የሁለት ወር ያህል ለሁለት ወር ሊጓዝ የሚችል ንፋስ ይታዘዛቸው ነበር ለኢየሱ ወይም የሁለት ወር ያህል የሚያክል ንፋስን ለማዘዝ ነው አላህ የሰጣቸው እንትን ማለት ነው ወሰላሁ አለይኩም እሺ ወንድሜ ሰላማት ሐቂቀተን በጣም ነው የምትመክረው ትንሽ ወደ ጥሩ መልስ ስትቀርብ ትንሽ እንቅፋት ይመጣብሃል አሁን 80% ነው የመለስከው ላኪን ያቺ የምትፈልገው ነገር አልመለስካትምና እስቲ ማን ነው የሚመልሰው ከነዚህ እጃቸው ያወጡ ወንድሜ ሰላማት ገብቷል ያልኩ ጉዞው በጣም ጥሩ ነበር ከአዲስ አበባ ተበግሰ ወደ ወሎ አገር ስትሄድ እዛ ትንሽ ሲቀርህ ብቻ የመኪና ሁለት አራት እንትን አራት ጎማ ተነፈሰ አራቱ ምን ላርግልህ እንግዲህ ሌላ ጎማ አምጣና ስፔር ካለህ ቀጥልበት ከሌለ ግን ሌላ ሰው እንትን ይላል ማለት ነው ማይክ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ወንድሞቼ ሞክር ብላችሁኛል ኢንሻአላህ ነብዩላህ ስለማን የነፋሱ ፍጥነት የሚጠቀሙት ወይም ካላ የተሰጣቸው ስጦታ የአንዶሩን በአንድ ቀን የሚሄድ ነው የአንዶሩን ሲሄዱም ሲመለሱም የአንዶሩን በአንድ ቀን ያደርጉታል ነው ጀዛኩም አላህ ኸይር ናም ማሻአላህ ትክክለኛው መልስ ተገኘ እንግዲህ አንድ ወር ያንድ ወር መንገድ በእግርህ ነው የምትሄደው በግመል ነው በፈረስ ነው ያንድ ወር መንገድ የሰይድና ሱሌማን ንፋስ ሰይድና ሱሌማን ከወታደሮቹ ተሸክማ ጧት ተነሳ ማታ ትገባ ነበር ያንድ ወር መንገድ እኮ ነው በአንድ ቀን ያንድ ወር መንገድ ትጓዝ ነበር በጣም ፈጣንና እንትን ተአምር የሆነችው ንፋስ ነበረች ስለዚህ 40 ሺህ ወታደሮች ተሸክማ በአንድ ሲጃድ ወላ በአንድ ወረቀት ወላ በአንድ መርከብ በቃ ተሸክሞ ለአንድ ወር የሚያስከይድ መንገድ በአንድ ቀን ተገባው ነበር ያኒ ጧት ተሄድና ማታ ተመለሳለች ናም ይሄ ማለት ነው እሺ የሚቀጥለው ጥያቄ ይሄም የመለሰ አሁን ሁለት ነጥብ አለው አሁን የምጠየቀው ጥያቄም የመለሰው ሁለት ነጥብ አለው ነቢያችንን ለማጽዳት ከፈለክ ለነቢያችን ዲፋዕና ልትከላከልና ያኒ ለሳቸው ብለህ ትግል የምታደርገው ነቢያችን ሰለላም ንጹህ መሆናቸው ምንም ነገር የሰው የሚያወራው ነገር እንደሌላቸው ለማድረግ በሰይድና ሱሌማን ታሪክ መጠቀም ይቻላልና እንዴት ልድገመው ጥያቄው ነቢያችን ሰለላም አንዳንድ ኩፋሮችና አንዳንድ ያልበሰሉ ሙስሊሞች ለነቢያችን አንዳንድ ኮሜንት ይሰጣሉ መጥፎ ኮሜንት ነቢያችን ንጹህ መሆናቸው ለማስረዳት የሰይድና ሱሌማን ታሪክ አንስተን ነቢያችንን ሰለላሁ ዐለይሂ ወሰለም ዲፋዕ ለማድረግ እንችላለን በምን ረገድ ማይክ ፍሪ السلام عليكم اني لموكر مايكو فري سلوهون منيام كتفقده عند عند اساي اوكي اوكي جزاكم الله خير النبياتنا عليه الصلاه والسلام وساتشو 10 منامن ميست اغبو بلاو يمناغروت نينوچ وغانوچ نبي الله سليمان بتاريخو اسك 1000 ميست اغبتو نبر بلن سن بمالت ሌሎ የሌሎችን ንግግር ማስተባበል ይቻላል ጀዛኩም ላል ኸይር ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ለቀጥልኔ ኖ ሰላማት ሰላማት አላህ ይخليك እኔ ማይክ ይዤ አነጠከኝ እኮ ለምን እሷ መልሳለች የሷ መልስ ትክክል ነው መጥፎ ነው መጀመሪያ እኔ መናገር አለብኝ ትክክል ከሆነች ማያحتاج አያስፈልግም እንዲያውም እሷ 100% ትክክል ነው የመለሰችው 100% የሷ መልስ ትክክል ነው እና ነቢያችን ሰለላም አንዳንድ በጣም ቆሻሻ የሆነ ህዝብ እስላም የሆኑ ሌላ ሃይማኖት ያላቸው የፈለገውን ይሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴክሹዋል እንትን ነበር አሉ በጣም ሴክስ ይወድ ነበር ሴት ይወድ ነበር 9 አግብተዋል 13 አግብተዋል ብለው መላሳቸው የሚያቋሽሹና በጣም ዝቃጭ የሆኑ ህዝብ አሉ ከማንኛውም ህዝብ ማለት ነው ክርስቲያን ይሁኑ ይሁዲ ይሁኑ እስላም ራሳቸው ቢሆኑም ሌላ ሃይማኖት ያላቸው ይሁኑ የፈለገውን ስድ የሆኑ ሰዎች አሉ ነቢያችን ሰለላም 11 ቢያገቡ እና እንዴት እንዳገቡ ደግሞ ለስድስት ሰዓት የተሞላ ሲዲ አለ ከፈለጋችሁ ስሙት እናንተ የተማራችሁት ነው ወላኪን ነብይላህ ሱለይማን ነብይ ናቸው ወይስ እንትም ያራዳ ልጅ ናቸው ነብይ ናቸው ረሱል ናቸው طيب اقل شيء اقل ዝቅተኛው ናምበር የተተከሰው ነብይላህ ሱለይማን 40 ሚስት ነበሩት ማከለኛው የተተከሰው 70 ሚስት ነበሩት ከፍተኛ ናምበር የተተከሰው 1000 ሚስት ነበሩ ሰይድና ሱለይማን طيب ሰለሞን የምትሉት ወይስ ሱለይማን የምንለው 1000 ወይም 70 ሚስት ከነበሩት ምንድነው የነቢያችን ኃጢያት 11 ማግባታቸው ይገርማል ነገር والله ደሞ እነዚህ 11 ያቀጥሎ ግን من يتسافه ويكون اكبر سفيه አቅሉን እንትን የሚያርግ ሰው ግን والله በጣም ያሳዝናል ነገሩ على كل حال ነቢያት ነብይላህ ሱለይማን ይሄን ያህል ሚስቶች የነበሩት ነብይላህ መሐመድ ሰለላሁ ዐለይሂ ወሰለም ለምን ይወቀሳሉ ብለን ነጸዳቸዋል ኢንሻአላህ ሁለት ነጥብ ለኡሙ ኢልያስ ኡሙ ኢልያስ ነሽ አው ኡሙ ኢልያስ ደሞ አን ነገር ልንገርሽ አንቺ እጅሽ አወጣሽ አለ መጀመሪያ ጊዜ ነው የምትመልሺው ልመልስ ብለሽ የምትጠይቁ ለምንድነው ልመልስ ብሎ የሚጠይቀው ሁለተኛ ሶስተኛ የሚመልስ ብቻ ነው እሺ አሁን አምስተኛው ጥያቄ ስድስተኛው ጥያቄ ማለት ነው አንድ ሁለት ሰዎች ነበሩ አንዱ ለአንዱ መሬት ሸጠለት ከዛ በኋላ ከተሸጠ በኋላ ያ ገንዘቡ ከወሰደ ያ ደሞ መሬቱ ሰተና ወደ ሰይድና ሱለይማን ወደ ሰይድና ዳውድ ወደ ሰይድና ዳውድ ተከሰሱ ከዛ በኋላ ሰይድና ዳውድ መለሰና ላኪን ሰይድና ሱለይማን መጥተው ትክክለኛው ፍርድ ሰጥተዋል ሰይድና ሱለይማን ምን ነበር እሺ ሰይድና ሱለይማን ትክክል መልስ ሰጡትና ከሳሽና ተከሳሽ ሁለቱም እንዲያውም ከሳሽና ተከሳሽ አልነበሩም ላኪን ገጂና ሸጪ ባንድ ነገር ተሳሳቡ ወይም አልተግባቡምና ትክክለኛው ፍትህ የሰጡት ሰይድና ሱለይማን ነበሩ ምን ነበር ታሪኩ ማይክሪ السلام عليكم ورحمة الله وبركاته مايك نرجلنا يلشم بمن لسو كان لك قدم أبو عيشان ستانة برة اوكي يهي عندي قزي فيولوج يسو عزرت قبتو بلونا او نو لان عالقباني مقدس لان تياك عالقباني ان شاء الله اشي أبو عانيس تياك قولت قموشي እኔ ሁለት እንትን ነበሩና ታስበላለህ ብሎ ከሰሰው እንደዚህ አላልኩም እኔ ያልኩት ምንድነው መሬት ተሽጦ ግልጽ እኮ ነው የኔ አማርኛ አንዱ ለአንዱ መሬት ሸጠለት አሁን የፍየል ነገር አላመጣሁም አንዱ ለአንዱ ትልቅ መሬት ሸጠለትና ያ የገዛው ገንዘቡ ሰጠው ያ የሸጠ ደግሞ መሬቱ አስረከበው ከዛ አንድ ነገር ተከሰተና ሰይድና ሱለይማን ገብተው ጥሩፈት ሰጡትና ነገሩ በዛተኛ ላለው ታሪኩ ምን ነበር ስለ ፍየሎች አላመጣሁና ማይክ ፍሪ السلام عليكم ورحمه الله وبركاته አሁን ተረዳኝ ሁለት ሰዎች መሬት ተሻሻጡና ከዛ የገዛው ሰውዬ መሬቱ የተቀበረ ወርቅ ገንዘብ ተገኘ አሁን ይሄ ገንዘብ ሲገኝ እንግዲህ እኔ መሐመድ ነው እንጂ የገዛሁት ብሩን የኔ አይደለም ማለት አሁን ሂዶ ሰውየውን ካስለው እኔ ሽጨላለሁ እኔ አልቀበልም ሲሳሳቡ ይሄ ነገር ወደ ነብዩላህ ሱለይማን ሲደርስ ይሄንን ምናሉ አንተ ልጅ አለ ሆይ አው ምን ወንድ ልጅ አንተ ሴት ልጅ አለች ሁለታችሁም ተጋቡና ያ ንብረቱ ለሁለታቸው ይሆናቸዋል ብለው ለልጆቻቸው እንዲወርሱት አደረጉ والله عالم ማይክ እሺ መልሱም ደስ ይላል ፍትሁም ደስ ይላል የሰይድና ሱለይማን ፍትህ በጣም ደስ ይላል በጣም ያሳምራ والله سبحان الله እንስ አንድ ጋሻ መሬት ሸጠልኝ ገንዘቡ ሰጠሁት መሬት ወሰድኩት ስቆፍር ለካ 2 ኪሎ ወርቅ አገኘሁዛ سبحان الله ና መሬቱ የኔ ነው አይደለም እንዴ በላዩ ላዩ መሬቱ የኔ ነው ሸጠልኝ ባለበት ነው ሸጠልኝ ላኪን በጣም በጣም ንጹህ ሰዎች ስለሆኑ እኮ ነው ተካሰሱ ለማለት አይበቃም ይሄን ቃል አይበቃቸውም እንደዚህ አልተካሰሱ ወላኪን ላንተ ይጣመህ ለኔ ይክፋኛው ነገሩ መሬቱን የሸጥኩልህ እንጂ መሬቱን የሸጥከን ነው መሬቱን የሸጥክልኝ እንጂ ከነ ወርቁ እኮ አለ ወርቁ እኮ ያንተ ነው አለ እንዴ እኔ ሸጥልህ እኮ መሬቱና እንጨቱ ጨርቁ ድንጋዩ ምን ያለው ትሉ ወርቁ ሁሉ ሰብስቤ ነው የሸጥኩልህ አለ ላ ወርቁ ያንተ ነው ላ ወርቁ ላንተ ነው በጣም ይገርማል አንተስ ሴት ልጅ አለው አጋባቸው ከዛ ወርቁ ለነሱ ይሰጥ خلاص الحمد لله ተኙ ማለት ነው እሺ የመጨረሻው ጥያቄ ዛሬ የመጨረሻው ጥያቄ ምን ይላል قال سبحانه وتعالى هذا من فضل ربي كمل الايه هذا من فضل ربي ان اياون ሙሉ አያው ቀጥልበት ከዛ በኋላ ይሄን ያለስማን ነው በቁርአን ነው እንግዲህ الله سبحانه وتعالى ይሄን አለ ብለው هذا من فضل ربي ያለ ቀጥልበት አያው ከዛ በኋላ ይሄስ ያለው ማን ነው ማይክሪ السلام عليكم ورحمة الله وبركاته خاتم سليمان تملس على هندتنا اوكي انجليه او نلملس لنا يمجر شات اياك اسلو هنا ولي اسرعك من قبع استاذ هذا من فضل ربي يالوت مجمرة نبي الله سليمان ناتشو يالوت ليبلوني اشكرو ام اكفر يهي يا الله سبحانه وتعالى شروتانو እኔ ሊሞል ፈትነይ ነው አሉ ወይ አማኝ ነው አመስጋኝ ሆነ ወይም ደግሞ ካዲ ሆነ ሊፈትለይ ነው ብለው ያንን በትባሉት ነገር አልተፎከሱ አልቆሩ ይሄ ሊሞክረኝ ይሆን ነው አሽኩሩ አም አክፉር ብለው ያሉት ነብዩላህ ሱለይማን ናቸው والله ዓለም ማይክፍር نعم ነብዩላህ ሱለይማን ናቸው هذا من فضل ربي ليبلوني اشكر ام اكفر يا لوتنا يهن عينت تشلوتا سيساتاچو الله سبحانه وتعالى يهن عينت تلق تامرنا علمن مغزات يجمر سيدنا سليمان الله سبحانه وتعالى امسغنو يهن نغركو يسطن يا الله صغانونا لفتنني نو يسطو انجي لكرابتنا بتام تئبيتنيا لهون ادلم ና አላህ እና መሰግናለሁ ወይስ ከፍራለሁ ወይስ ደሞ በክብሪያ ፈነዳለሁ ይሄን ለማወቅ ነው የፈለገው አላህና አላህ እግራልኝ ብለው የተናገሩት ሰይድና ሱለይማን ነበሩ እንላለን ኢንሻአላህ በዚህ እንግዲህ የዛሬ እንትናችን በዚህ ጨረሳል ያኔ ጥያቄዎች ማለት ነው አሁን ወደ ትምርታችን እንሄዳለን ኦኬ በረካ አለሽ በረካ ፕራይቬት ፈልግሽ አላገኘሁሽ አለሽ የለሽም በረካ ካለሽ ሲያንዳ ልስጭ የለሽም አለሽ እንግዲህ እንድክ የለሽ አለው በእንት ነው በፕራይቬት ኦኬ ወደ ትምርታችን እንሄድ እንግዲህ طيب يا اخوان የት ነው የደረስነው ስለ ሰይድና ሱለይማን ነበር የደረስነው እሱ እንቀጥል እስቲ ሰይድና ሱለይማን አለይሂ ሰላም ከብልቂስ ጋ በደንብ ተመልከቱ ወንድሞች እንዴት ጥሩ ታሪክ ነው ይሄ ነገር ደሞ ታሪኩ ያኒ አንድ ፈለሶፍ ወይም አንድ ጸሐፊ ወይም አንድ ፕሮፌሰር የጻፈው አይደለም በል አንድ ነብይ የጻፈው አይደለም። ነብዮቹ ነብዮች ተሰብስበው እንደዚህ ጽፈው አይችሉም። ምክንያቱም አያቁም። ነብዮቹ በሙሉ ተሰብስበው አያውቁም ይህ ታሪክ። ምክንያቱም ረሱል ሰለላም ብንላሁን 1400 አመት አድርጓል መጥቶ ከሞቱ በኋላ አይደለም እንዴ? ይህ ቅሳ የተገኘው ግን በሱሌማን ጊዜ ነው። ምን አሳወቃቸው አላህ ነብያችን? አላህ ካላሳወቃቸው ምን አሳወቃቸው? የበለጠው ደግሞ አላህ የተረከው ታሪክ ስለሆነ ብቻ ነው። አላህ የነገረን ታሪክ ስለሆነ በሙሉ ልቦናና በሙሉ ጭንቅላታችን ነው የምንረዳው። እሺ ቅሰት በልቂስ አው ቅሰት ሙሳ مع በልቂስ። በልቂስ የመናዊት የሆነችው ትልቋ ንግስት ነች። በልቂስ አሁን የመኖች አሉ እዚህ ሳውዲ አረቢያ ብዙ ልጆቻቸው ሴት ልጆቻቸው በልቂስ የሚባል ስም ሰጧቸዋል። ምክንያቱም በየመን የተገኘው የተከሰተው የንግስነት እንትን ነው ይህ ነገር። يقول سبحانه وتعالى في سوره النمل سوره النمل بمتبالو ايه من سوره الله سبحانه وتعالى من الهلال وتفقد الطير فقال ما لي لا ارى الهدهد ام كان من الغائبين الى سيدنا سليمان نو بومبر لا كوچ بلو عالمن بمول يغزا جنوش باجو ناتشو نفاسو باجو ناتشو تراراوش باجو ناتشو سو ليج በእጁን ተቅላላ ዓለም ባለበት ነገር ሁሉ በሰይድና ሱለማን ቁጥጥር ነበሩ። አላህ ነው የሰጣቸው። በወንበራቸው ቁጭ ብለው ወፎቹን ይመለከቱ ነበር። ከነጋላቸው ወንድሞች ሰዎቹን ተመለከቱና ጨረሱ። እንስሳዎቹን ተመለከቱና ጨረሱ። ወደ ወፎቹ ሄዱና ወፎቹን ሲመለከቱ በሙሉ በቁጥጥራቸው ሰው በንግስነት በሰይድና ሱለማን ንግስነት ስር ያሉ ወፎቹ በሙሉ አሉ። አብሰንቲ ሆነው ሁድሁድ ነበር። ሁድሁድ የሚባለው አንድ ወፍ አሉ። እንዲያውም ሁድሁድ መግደል ክልክል ነው በእስልምና ወንድሞች። መጀመሪያ ሁድሁድ በአለም ብዙ የሉም፣ ያሉበት ቦታ የተወሰኑ ናቸው። ሁድሁድ መግደል የተከለከለ ነው በእስልምናው። ወተፈቀደ ማለት ምን ማለት ነው? ሰይድና ሱሌማን ቁጭ ብሎ ወፎቹ በሙሉ ተመለከታቸውና አንድ ባንድ ሲያቸው ለካ ሁድሁድ የለም። ማሊ ላ አራ አልሁድሁድ አም ካነ ሚን አልጋኢቢን በል ካነ ሚን አልጋኢቢ ማለት ነው። ሁድሁድ ለምን አላየውም? አሃ ጠፋ እንዴ? አለ ፍቃዴ ይጠፋል? ሲድነ ሱሌማን ተመልከቱ እንግዲህ ወፍን የሚቆጣጥሩ ሰው የነበሩ ናቸው። እንኳን ሰው ጅን ምናምን ተውና እንዴት ሁድሁድ የሚባለው ወፍ አለ ፍቃዴ ይጠፋል አለ። ለአዐዘበነሁ ዐዛበን ሸዲደን ከተመለሰ በደም ባርገ ቀጣዋለሁ ትልቅ ቅጣት ነው መቀጣዋለሁ። አው ለአዘበሐነሁ ወይም ደሞ አርደዋለሁ አለ። አው ለያቲየኒ ቢሱልጣን ሙቢን ሶስት ምርጫ አለ። ለምን እንደጠፋ አለ ፍቃዴ ለምን እንደሄደ ወይም ሁለተኛ ነገር ምክንያት ይንገረኝ ካልነገረኝ ደሞ ወይም አርደዋለሁ ወይም ደሞ ሌላ ቅጣት አወርድበታለሁ አለ። አሁን አንድ ሰው ከወፍ ጋር ተናገረ ብንል እብድ ነው ምንለው? ሐቂቀተን ደሞ እብድ ነው። ከወፍ ጋር የተነጋገረ የለም። ሐታ ነብይ ከሰቱ ነገር አሉ። ጋዛል መጣ አነጋገራቸው፣ ግመል መጥቶ አነጋገራቸው እንጂ ወፎቹን በአለም ያሉ ወፎቹን ያነጋገረ ሰው የለም። ስለዚህ ሰይድና ሱሌማን ግን ወፎቹን ተመልክተው ሁድሁድ እንደሌላ አወቁና ተቆጡና የት ሄደ ቀጥዋለሁ አሉ። ፈመከተ ገይረ በዒድ ሁድሁዱ ብዙ አልጠፋም። ከትንሽ ደቂቃ በኋላ ብቅ ብሎ ተመለሰ ማለት ነው። فقال ሁድሁድ ነው የሚናገረው። አሁን እንግዲህ የሚሰማው ማን ነው ወንድሞች? ህዝቡ አይሰማም። የሁድሁድ ቋንቋ ምን አሳወቀው? የሚሰማው ሰይድና ሱሌማን ነው። فقال يعني الهدهد من عليه احط بما لم تحط به سبحان الله هدهد በጣም ስማርት ነው አሉ። ምን አለ? አረ ጌታዬ ሱሌማን ነብይላ እኔ እኮ አልጠፋሁም፣ እኔ እኮ እንደዚህ ነበርኩ፣ እኔ እኮ አንተን ታዘዛለሁ፣ በጣም እኮ ነው ምፈራህ አላለም። በላይ መጣ ለሰይድና ሱሌማን በላይ መጣቸው። ምን አለ? يقول احط بما لم تحط به وجئتك من سبأ بنبأ يقين قران يقراه ነው። አንተ ሱሌማን አንተ ማታውቀው ነገር አውቄ ነው መጣሁ አለ። ተመልከቱ እንግዲህ ቁርአኑ አንተ አሁን አቡ አኒስ የኔ አለቃ ነው አይደለም? እሺ እኔ እሱ አገልጋይ ሰራተኛ ነኝ። ጠፋሁና ለሁለት ሰዓት ተቆጣ የት አለ ኢብራሂም ከመጣ ይነቀጣውለሁ ይላል መጣሁና ያ አቡ አኒስ ላለሁ እንዴ ድፍረት አይደለም አቡ አኒስ መደነቅ አለበት እንዴት ይሄን ያላወቁት ያቃል ሰውየው የኔ ሰራተኛ ማለት አለበት ሲና ሱሌማን እንደዚህ አለ እና ምን አለ አሐቱ ማለት አወቁ ማለት ነው ቢማ ለም ተحط به انت ያላወቀው ነገር አውቀ መጣሁ አለ ሁድሁድ وجئتك من سبأ كذا سبأ بميبالو قبيلة ويم سبأ بميبالو حزب عند حبشة حبشة بميبالو حزب አሉ يمن بميبالو حزب አሉ تشاينا بميبالو حزب አሉ سبأ بميبالو ደሞ አሉ كنذا سبأ بنبأ يقين ትክክለኛ የሆነ ወሬ ይጀመጫለሁ አለ سيدنا سليمان ተገረመ እሱ ሊቀጣው ብሎ ነው እንግዲህ ሊያስፈራራው ሊቀጣው ወይም ሊያርደው ብሎ ይተከራረበ ላ ካንተ በላይ ነኝ እኔ አንተም አታውቀው خبر ይጀመጥቻለሁ አለው ምንድነው አለው ምን ይፈታ አለው ሰይድና ሱሌማን እንኒ ወጀቱ ምራአ تملكهم واوتيت من كل شيء ከፈለጋችሁ ወንድሞች kitab እንትናሩ kitab መጽሐፍ ቁርአን ክፈቱና 21ኛው አያ በሱረት النمل ታገኛላችሁ ይሄ ነገር 21ኛው አያ በሱረት النمل 21 ይሄን ክፈቱና ተከታተሉ ከፈለጋችሁ ጣፋጭ ነው ደስ የሚለው እየተከታተልክ ስትሄድ ነው እና ምን አለ እንትኑ ሁድሁዱ ምን አለ قال احط بما لم تحط به نعم وجئتك من سبأ بنبأ يقين اني وجدت امرأة عند سيت አገኘዋለ تملكهم ንግስተነች በሷ ስር ስንት ሺ የሚቆጠሩ ሰዎች እሷ ንግስት ሆና የምትመራቸው አንዲት ንግስት አገኘሁ ወኡቲየት ሚን ኩል ሸይን ሁሉ ነገር ነው የተሰጠችው መርየቱ የሚሉ ሰዎች አሉ ብታዝዝ ሁሉ የሚታዘዘው በቃ በጣም እንዴት የመሰለ ንግስነት ያላት ሴት ነው ይሁ አለ ወለሃ አርሹን عظيم ትልቅ ወንበር አላት አለ አርሽ ማለት እዚህ ላይ እሷም ተቀመጠበት አልጋ ሲሆን ዝም ብሎ እንደኛ አልጋ ሳይሆን አልጋ ሆኖ እንደገና እንደ ድንኳንና እንደንትን በጣም ባማሬ ጌጣጌጥና ሽፋን ልክ እንደ ቤት የተሰራ አልጋ አለ አይደለም እንደዚህ በጣም ያሽበረቀና ጥሩ የሆነ አርሽ አላታለ تمام طيب سيدنا سليمان ዝም ብሎ እየሰማ ነው ሁሉ ይከተልና وجدتها وقومها سوانا حزبوا يسجدون للشمس الله انتتو لشمس لصحي يتغزو ناتشو بتام صغانا جرينلاند اللاتشو نغستوا دومو بتام تزنانتانا بسلام نو متنورو تكبرا نو متنورو جن سوانا حزبوا الله انتتو ود صحي يتغزو نو ياغنيواتشو ይህ ወሬ በጣም አዲስ ነው ለእንትኑ ለሰይድና ሱሌማን ያውቀም ይሆናል አልሙሂም ይህን ኸበር ይዞ መጣ ያኒ يسجدون للشمس من دون الله وزين لهم الشيطان اعمالهم እና ሸይጣን በጣም እየተጫወታባቸው ነው ማን ነው እሱ ብልቂስና የሷን ህከታች ሆነው ሸይጣን እየተጫወታባቸው ነው نعم فصدهم عن السبيل فهم لا يهتدون بتام بطفات يالو صحاين ميغزو حزبناچو بلو هدهدو وفو لسيدنا سليمان نكره الا يسجدوا لله الذي يخرج الخبأ من السماء في السماوات ان كالله غا ليلا انداي سجدو تازوال እንዲያውም ሌላ መገዛት የለባቸውም አላ ይስጁዱ ማለት ሌላ መገዛት አልነበረባቸውም ከአላህ ሌላ መገዛት አልነበረባቸውም ግን ወደ ጻህ የተገዙ ናቸው ወያዕለሙ ማ ተኽፉና ወማ ተዕሊኑን አላህ እኮ የተደበቀ ነገር የሚዋውቅ በባህር በጣም ዝቅተኛ ወይነው ባህር ጉንዳን እዛ ምን እንደምትበላ ምን ደምጣ የጭንቅላጥዋን ደም የማህፀንዋን ልጅ የእንትኑ የደም ስርዋን እንዴት እንደሚሄድ ያቺ ጉንዳን የሆነቹ በሰባተኛው ባህር ጠልቃ የምትገኘው ይሄን የሚያቀ ጌታ ትተው ወደ ጻህ የተገዙ ናቸው ይላል አላ يسجدوا لله الذي يخرج الخبأ يتدبق ومياك الله سبحانه وتعالى في السماوات والأرض ويعلم ما تخفون وما تعلنون. الله لا إله إلا هو رب العرش العظيم. أنا تلقوا جيتاج وفكروا يستمر سليمان يستمر تلقوا الله تنتتو ودى شمس يميقزو هزب أي شمت اتشالها له ولو لسليمان سيدنا سليمان زب لو سمانا مجرشا منها له قال سننظروا هش سيدنا يعلن أصدقت أم كنت من الكاذبين ونته نو ويسوى اشتهال استنى يعلن ودى فتنا تقبالنا نمرمر هلنا يالكونا قرتك كل كونا إنا يعلن له. طيب مجمرة فتنا اذهب بكتاب هذا فألقه إليهم ثم تولى عنهم فانظر ماذا يرجعون. هدهد بلانتي ودايمن حده يبلقيس نقسنة أيته من دم يقزو أوكه كمتاه ونتك هنا حيدنا يهن دبدابس إذن سليمان دبدابس آفه دبدابس فو شفنو أشيقو لهدهدو حيدنا ياو أنت وفصله هنك بمن يوم بوتا قبته لبلقيس لزا جنقست يهن دبدابي عدد رسلاتانو. أحبائي يا أخواننا بطعم ودات شويني تماري وش سمون بدم أهون هدهد انديتي هيدان هدود انديتي الله كان هدود انديت باند دقيقة زي درسال يميل شنكلات اندايبت أبتان أهون فاكس يمي بالوالي عند ورقة تصفنا أمت الله بأمريكا نيالي شو إني برياد نيالي هوتنا بفاكس لا يساس قبا ورقة تو تكسر بكا 1 second زا تانبوالي جسوا أي قرمان؟ بتامي قرمان بل كذابة تاج كذابة لاي تليفون جرر أرقنا أنستا ألو مان إبراهيم نين مان زينب بن جحش نين تنقاقرو بس انت second نو بنينا بزينب بن جحش يالو بمتوشي ميكوتر كيلومتر نو سلزي هد هدو من هنا من يزو هده يا سيدنا سليمان دبداب بيزو هدهنا بمسكوت قبا نقستيوا يعني يحشي نقست بلقيس ومبروالاي عرشوالاي كوتش بلا بس بسبا يالج كأس بلو بمن قبا بمسكوت قبانا يحشي يا سليمان دبداب بي تالارغو إزا اكفوالاي أسكمتو كزاو حالا بمسكوت بالرومتا اذهب بكتاب هذا فألقيه إليهم يهندب دابي لبلقسنا الهزب ستأهزت ثم تولى عنهم فانظر ماذا يرجعون من دم يادرقو دمو إياتشو دب دابي كسد أبوالا من دم يلو من دم يادرقو تمركتات شوالي الشيبولو هدهد دب دابي وزهد لبلقس ستأه بلقس دب دابيون كفتشنا أنا ببتشو يهندهد لو قرآن ألتكسهم بقرآن مكنتهم أساترون من ناقر والله سبحانه وتعالى دبدابي أنا ببتشونا ولكم نقروا النهيد الله من عليه قالت دبدابي أنك أنا ببتش مالتنا يا أيها الملأ هزبون سبسبج إن أنت هزب يني تودى جوش لي هوناتشو يني جنرالوشنا يني ملستروشنا يني هزبي هوناتشو هلوم يا أيها يا قالت يا أيها الملأ إني ألقي إلي كتاب كريم مجمّر يا ينقصتوا تقروا من يوتنا تقروا قال يا سليمان دبدابة كريم بلا تكسشو واندموش بزي بزوت ياك ما وطأو اللينينا تكتاتلون بنب قالت يا أيها الملأ إني ألقي إلي كتاب كريم بتقام كريمنا وبتيا اللونا تقروا ما دبدابة متعلن كمان نمتعلن إنه من سليمان إنه دبدابه كسليمان نو إنديت بلو يجمرال وإنه بسم الله الرحمن الرحيم يقول الله شنك دي زيال لكو بسم الله الرحمن الرحيم بهلو سورة مجمرية متسافونك يا سليمان دبدابك نقستوا كذاك الطلس ألا تعلو علي وأتوني مسلمين سبحان الله ينقصاتكو نقصوك هون سوك من ملمامت أيودهم كتا يهنا درق ويم يهنو كتاته من الات سوان قستنج عند سيدنا سليمان اتهنم سيدنا سليمان علمين يمي قزا سونو من الات اللا تعلو بدبدا بيولو ይሄን ክብሪያና ትዕቢትታችሁ ወቱኒ ሙስሊሚን ቀጣ ይሄን ደብዳቤ ሲደርሳችሁ ቀጣ ወደኔ ነው አንቺ ቢልቂስ ህዝብሽን ይዘሽ ወደኔ ነው አላችሁ قالت قتلا من قالت يا ايها الملأ انت يعني حزب وناچو افتوني في امري استي امكرون استي نغرون مكرون ما كنت قاطعه امرا حتى تشهدون سبحان الله سيت اندزي تلالچ انت يعني تجيوچ تاقالاچو ماننياوم نغر انانتن سلام ماكر عند نغر كو سرچ علاقم እናንተ የኔ ፍቅሮች ናችሁ እናንተ የኔ በጣም ወዳችሁ የኔ ህዝብ ናችሁና እናንተ ካላማከራችሁኝ የማረገው ነገር የለም قالت يا ايها الملأ افتوني في امري ما كنت قاطعه يعني ايش معنى قاطعه منينيوم حساب قرጭ አላቅም ውሳኔ ሰጭ አላቅም امرا حتى تشهدون انانت የማታውቁት ነገር በድብቅ እንትን አርጋ ያላቀምና አማክሩኝ አለች አሁን የነሱ ንግግር ይሄን ሁሉ ነገር በቁርአን ነው የተጠቀሰው እንግዲህ ቁርአን ያነበብኩ ነው የሰው ንግግር አይደለም قالوا من قالوا الناس نحن اولو قوه واولو باس شديد تاقያለሽ እኛ ጠንካራ ወታደሮች በጣም ኃይለኞች የማንሸነፈው ብዙ ነን በጣም ኃይለኞች ነን የምችለን ሰው የለም ከባድ ወታደሮች ነው ነንኛ አብሽሪ አብሽሪ ቀጥይበታል አሉት ኡሉ ባእስ ሸዲድ ወልአምሩ ኢለይኪ ሁሉ ነገር ላንቺ ተተናል አንቺ ወስኝ በቃ ፈንዱሪ ተመልከች በደንብ አስቢበትና ማذا ተአምሪን ያንቺን ትእዛዝ እየጠበቀን ነው ነገሩ በሙሉ ላንቺ ሰጥተናል አትሞቱ አንሞትም ያኔ በጦርነት ማለት ነው ጦርነት ይቀር እንቀራለን ጦርነት ይካሄዳል እንማወታለን አንቺ ብቻ እዘዝናለች قالت سوامن አለች ان الملوك ወንድሞች ቁርአን ከፍታችሁ እየተከታተላችሁ ናችሁ ማን ነው እስኪ ቁርአን ከፍቶ የሚከታተለው በነገራችን በቤታችሁ ቁርአን አለ አንዳንዶቹ ይስቃሉ አንዳንዶቹ ደግሞ ሸህ ኢብራሂም ሰደበን ይላሉ والله عند عند بيت القران السجاد لله ونت ونت انديام كنانت لي نور يشلو طغا بلو زم بلو شيخ ابراهيم يالا نو يمسما ببيتو قرانم يللو سجادم يللو الله كريستيان ديون يشلال مناطي اسلام يون يشلال زم بلو ما يسجدنا منم اين صلاه ما يقسو الله على كل حال الله يا غرالت الله يكفتلت الله هدايه استو የለሰለሰ ጭማቅ እየጠጣን ነው እንዴት የመሰለ የማር ወለላ እየጠጣን ነው ከቁርአን እንደሱ ያጠጣቸው ነው ምንድነው ሌላ አንለም ስለዚህ ቁርአኑ ከፍታችሁ እስቲ ከኔ ጋር ሄዱ قالت يا ايها الملأ افتوني في امري ما كنت قاطعه امرا حتى تشهدون قالوا نحن اولو قوه واولو باس شديد والامر اليك فانظري ماذا تأمرين قالت ان الملوك اذا دخلوا قريه افسدوها انكوا قالوا انزي نغوسوت وتادروچ يزو مفلطنا مقرطنا مچفچف بቻنو انديت يمسله بالبات يهونو يتكبر سو راسو ولتاچ ارغو دمت ماطو اوتتو بتام زقاج انتن وردتنيا ميارغوت اكو انزي نغوسوت اكو ايچالوم عليه قالت ان الملوك اذا دخلوا قريه افسدوها وجعلوا اعزه اهلها اذله وكذلك يفعلون تتنقق ان التنقق الذين نغوسوت كنسو طورنت مكفتكو بتام اسچغاري نو عليك واني عليك اهون غدي انتوا وساريوا ايسطتني واني مرسله اليهم اهون استي سليمانن لمرمرنا هادية سطوتا للاكلت عليك وإني مرسلة إليهم بهادية فناظرة به بما يرجع المرسلين شي عندن دلوتا دروش الناس وش أرجي لسليمان يمي بكا لنقسنتنا لماننت يمي بكا يمي هون تلك سطوتا للاكلتا له إنه أنتن يو نبينا نغسكو هوني ሀዲያ ወይም ስጦታ አይቀበልም ይንቀዋል ግን ዝም ብሎ ከኔ በታች ከሆነ ግን ያኒ ከኔ በላይ ከሆነ ግን እንትን ይሆናል ያኒ ዝም ብሎ ከሆነ ሀዲያውን ይቀበለዋል ላኪን ትልቅ ንጉስና በጣም እንትን ከሆነ ግን ሀዲያውን ይስቅበታል እንጂ አይቀበለውም አለች ወይን ሙርሲለቱን ኢለይህም ቢሀዲያቲን ፈናዚረቱን አያለሁም እንደሚያርኩት በስጦታ بما يرجع المرسلون فلما جاء اسطر شوف قران ديت اسطر مسلاچو فلما جاء سليمان قال هديه ومتى ود سليمان دي انديتي اندزي انديتي مسله سطوتا نو يتلاكلت قال اتمدونني بمال فما اتاني الله نعم خير مما اتاكم بل انتم بهديتكم تفرحون انتي بالقيس اني ينغستات نغوس يهونكو علم يمغزا تلقو نغوس تلقو نبي لاني نو سطوتا هديه متلكي اي انتكو هون هدياون يزش تمرقي هدياون يزش ساقي تدسش انجي نيما هدياو اياس دستنيم انتكو هون ሀዲያ እንዴት የመሰለ ወርቅና ጨርቅ ልክ ያለው ብለሽ ንደስ የሚያለሽ እኔ ግን ደስ አይለኝም ሀዲያው ላኪን بل انتم بهديتكم تفرحون እናንተ ናችሁ በዚህም ትደሰቱ እንጂ እኔማ ለኔ ምንም አይደለም አላችሁ ارجع اليهم እንግዲህ እንትኑ ተለኮ የመጣ ሰው ارجع اليهم فلناتينهم بجنود لا قبل لهم بها ሄድና ለብልቅስ ንገራት ወታደሮች አሉ መሬቱን የሚመሉ አዱንያ የሚመሉ ወታደሮች አሉ እነዚህ ወታደሮች ልኬ ድምጥ ማጥዋን አወጣለሁ አለ ارجع اليهم فلناتينهم بجنود لا قبل لهم بها ولنخرجنهم منها اذله وهم صاغرون امبي قالچ بلقيس زي متى اج قال ستچ بلقيس ወታደሮች አይቻሉምنا ሄጄ እሷና ወታደሮቿን በሙሉ በጦርነት እንክት አድርጌ ጨርሼ ወይም ደግሞ መጥተው እጅ ነስተው ከኔ ስር መሆን አለባቸው አለ قال يا ايها الملأ ايكم ياتيني بعرشها አሁን سيدنا سليمان ማዘዝ ጀመረ እናንተ ጅኖች ዕፍሪቶች እናንተ ሰዎች እናንተ ተክላላ በኔ ስር ያላችሁ የብልቅስን አርሽ የሷን ዝፋን ተሸክሞ የሚያመጣ ላኪን የሚያመጣልኝ ነገ አይደለም ከአንድ ሰዓት በኋላ አይደለም ላ يعني በፍጥነት እዚህ የሚያመጣው قبل ان ياتوني مسلمين እንደዚህ በቃ መጥቶ ከመምጣታቸው በፊት ሂድና የሷን ዝፋን አልጋ አምጣልኝ ብሎ አዘዘ قال عفريت من ማለት ነው عفريت አስምራችሁ ነበር ጅኖች አምስት አይነት ናቸው ብዬ አስተምራችሁ ነበር ተሰብሰላችሁ ጅን የሚባል አለ ዑማር የሚባል አለ تمام ታጋላችሁ ነገር ሸይጣን የሚባል አለ ዕፍሪት የሚባል አለ ጅስሩ ገባና ሱሌማንን ለማውደድ ብሎ እንዲወደው ብሎ እጁ አነሳ ዕፍሪት ከጅኖቹ በጣም ሙሲባ የሆነው ጅን ነው እጁ አወጣና قال عفريت من الجن انا اتيك به قبل ان تقوم من مقامك كذي بوتاه كذي ومبرسات كمن نساته بفيت ينت تاكات كمن هجه افريت لو للا سو تنسى قال الذي عنده علم من الكتاب علماء شمنالو عند سو نبر سيدنا سليمان بسو سر معناتنو عنده بتام الله يقدسو سو نبرنا አንዳንድ አላህ ስብሐት ወተዓላ ምስጢር ያስተማረውና እንትን ነበር አሉ። قال الذي عنده علم من الكتاب يرتد اليك طرفك ما شاء الله عفريت من عليه كومبرك ከመነሳተ በፊት ይስጓለው አለ። ሌላ ግን ከዛ የሚፈጥን ሰው መጣ DHL FedEx የሚባለው ላስልኪ በጣም ፈጣን ሆነው መጣና አንዱ ምን አለ እንግዲህ ሰውየው አላህ ስብሐት ወተዓላ አንድ ምስጢር ሰጥቶ ነበር በዛ ምስጢር አርጎ ምን አለ እኔ ላመጣልህ ከዚህ የፈጠነ አመጣልሃለሁ እንዴት ገና አይነህ ዝግ ዮኑስ ኑር ጀና ምን ላር እንግዲህ አይሰማም ይላሉ ተቆራርጦ ይሄ ምሽክላ ነው እንግዲህ አሁን ምሽክላ ጀመረ በጣም የሚያበሽቀ ነገር ሰውየው ተነሳና ገና አይነህ ጭልም ሳታደርግ ወይም ፍትህ ወደ ግራ ወደ ቀኝ ሳታዛውረው እንግዲህ ዑለማዎች እንደዚህ ይላሉ ያኒ አንገተህ ገና ነቅ ሳታረገው አንገተህ ወይም ደግሞ አይነህ ዝግት ክፍት ሳታረገው አልጋውና በጣለሁ አለ قال الذي عنده علم እንደዚህ ያለ ሰው አሉ عاصف بن برهم وهو رجل من صلحاء بني اسرائيل طعام الله يودو نبر سويو اتاه الله تعالى من لدنه علما الله سطو ليت على علم نبرو وكان وزيرا لسليمان قالوا وكان يعلم اسم الله الاعظم يا الله يا بلقيس الغنا يعني انتو الزفانو تقلالا كچ ادرغوت سليمان የተናገረኮ ነው ከየመን አመጡትና ፍቱ ላይ ቁጭ አደረጉት فلما رااه مستقرا عنده قال هذا من فضل ايه እኮ ፈተና ነው አለ فلما رااه مستقرا يعني القاو متو فيتو ላይ ቁጭ ሲል قال فضل ربي يلا انت نسጥታ ነው ይሄ ነገር لكن ይሄ ነገር የሰጠኝ እኮ ليبلوني يعني ليختبرني اشكتاجنا بالقسمه تاج تبالي سيدنا سليمان وطى يا سيدنا سليمان انتو الدراش ويم غبيو يا بيت منغستو غبي تايتوم تسمتم يماقنو وللو بسيراميكنا بمياشبرق انتن يتسرى نو ما نو ميسرلت يا وندموچ ما نو اندزي تكنولوجي يالنبره مزا غزي اندزاري ادلم تكنولوجي جيلم ما انهم يسرالت جنوچو جنوچو گيت اگيت يالو وللو منامنو گدگداو لايو تاچو انديت يمسله قص نكرو لها عرشها علي مندنو نكرو تنش لوط ادرغلت يسوا الگا يسوا ونبر يسوا زفان يسوا عرش تنش انداند لوطنا انداند اندمتد تنش ديكورو قير قير ادرغوت علي قال نكروا لها عرشها ننظر اتحتدي قامتنا اسقمتو تلك الغا نو زفان يالونتن نو تنش ديكورو قيروتنا الغا وسنو ديكور منامن منامن قيرولتنا كذا بحالا بالقسمه تاعك فلما جاءت قيل اهكذا عرشك يانشي الغان زفان يهني مسلا الغا يانشي زفان يهني مسلال بلو طيقات سليمان قالت كأنه هو يعني السوي مسلال قن لو تعلو السوي مسلال عليك وأوتينا العلم من قبلها وكنا مسلمين هي اهون كو اسوا اواقي تبلانك قن كذاب اللتي الله ستن علم اللالي وصد አይን የምትገዛው የነበረችው ጅንን የምታመልከው የነበረችው በሙሉ እኮ አይኗን አጠፋት እኮ ያኒ ብርሃኑን ለማየት እኮ አልቻለችም ኑር ለማየት አልቻለችም ያላህን ሂዳያ ለማየት አልቻለችም وصدها ما كانت تعبد من دون الله انها كانت من قوم كافرين سوانا حزبوا كافروች ለነበሩ እንዴት አድርጎ አሁን እንትሩ الله አሳውቃቸው ማለት قيل لها ادخلي اهون بتام علماءچو سيገልጹ ግን ወለሉ ብቻ ለንገራቹ ግቢው ወለሉ ምን ነበር ወሃ እንዴት የመሰለ ነጭ በመንዱ ነው ሸፈኑት በሴራሚክ ያኒ በጣም የጠነከረ ወለል እንደ ሲሚንት እንደዚህ ግን ትራንስፓረንት ሆነው ከነጋላቹ መስተዋት የሚመስል صرحه የነብይ الله سليمان ግቢ ግቢ አልዋል فلما راته حسبته لجة وكشفت عن ساقيها يتاچوال وندموچ اني بالقسن يايهونه والله والله يتايچينو گباچنا گنا بگبيو باغروا عند مجا ستگبا وها متابن غرف فمتا بلا يا لبسوا رجم يا نبيك بفيت نو يالو بتاش نو يالو تمام مندنو مي استاذ እኔ ምን አደረኩ ምን Me too, Ustaz. እንግዲህ ሰውየው ላንድ ጥያቄ የመለሰ ነው ያሳዝናል ሐቂቀተን ደርሱ ብንከታተል ይሻላል እንጂ me too Ustaz I love you me too يعني love you እሺ ትናንትና ነገር እንገናኝ ኦኬ እንዴት ነው ትናንት እና ምን አለ ራአቱ ሐሲበተሁ ልጀቱ ወሃ መሰላትና ወከሸፈት አን ሳቀይሃ ባትዋን እንደምታርጋ ከፍ አደረገችው ምክንያቱም ወሃ እንደ ከወሃ እንደተርቅ ብላ ነው قال انه صرح ممرد ممرد ማለት قالت ربي አሁን በጣም ገባት ሰይድና ሱሌማን ትልቅ ነቢይ ትልቅ ንጉስ ትልቅ ረሱል ትልቅ ሰው መሆነ قال ربي اني ظلمت نفسي ረለካራክሴን ዘልሜ ነበር ራስቴንና ህዝቤን ዘልሜ ነበር የሱሌማን አሰለመች እጇን ሰጠች اشهد ان لا اله الا الله واشهد ان سليمان رسول الله አለች ወለስልምና ገባች ማለት ነው እንግዲህ በኒ እስራኤል ምን ይላሉ አገባት አላገባትም ነው ይህኛን የሚመለከት ነገር አይደለም المهم አሰለመች ሱሌማንም ተቀበላት ባሽ አላህ ዱዓ አደረገላትና እንዴት መሰለ ኑሮ ጀመረች ማለት ነው ይህ የብልቂስ ታሪክ ነው ከን ከ21 አያ ጀምሮ እስከ 44 አያ አነበብኩላችሁና ገለጽኩላችሁ የመጨረሻው ደርሳችን የነቢያችን ሱሌማን የነብዩላህ ሱሌማን ፍትና مع الطفل عند ፍትና በባንድ ትልቅ ፍትና ወድቆ ነበር ሰይድና ሱሌማን ይሄም ተመልከቱ በደንብ ይሄ ደግሞ የሰው ታሪክ አይደለም hatta የነቢያት ታሪክ አይደለም አላህ ራሱ በቁርአን እንትን አስገባንለት አለ تمام قال ربي اغفر لي وهب لي ملكا لا ينبغي لاحد من بعدي انك انت الوهاب فسخرنا له الريح تجري بامره نعم رخاء حيث اصاب والشياطين كل بناء وغواص واخرين مقاتر هذه الايه فتنا من الفتن من التفتين يعني الله سبحانه وتعالى فتنه بفتنه ود قول سليمان تقول يقول العلماء في تفسير هذه من قالوا سيدنا سليمان اربع مستوش نبروت شيء ليلى دومو من قالوا لا سبع ባሚስቶች ነበሩ እነዚህ ሁለቱም ትክክል ናቸው ከ40 እስከ 70 ሚስቶች ነበሩት እሺ አሁን ሁሉም ባንድ ጊዜ እንደዚህ ተዋረዱ لا حول ولا قوه الا بالله سيدنا سليمان 70 ሚስቶች ባንድ ሰዓት ይገናኙዋቸው ነበር ምን አይነት ተአምር ነው ይሄ ነገር اذا አንድ ቀን ምን አሉ سيدنا سليمان لا اطفن الليل على 70 ليله ለሰባ ሚስቴ እገናኛቸዋለሁ የስጋ ግንኙነት አድርጋለሁ ከሰባ ሚስቴ ታሉ ታቲ كل واحدة بفارس يجاهد في سبيل الله የሚወለዱ ደሞ በሙሉ ወንዶች ይሆናሉ ወንዶች ደሞ ሁሉም ሰይፍ ይዘው በጂሃድ في سبيل الله የሚሄዱ ይሆናሉ ወለም يقول ان شاء الله ይሄ ታላቁ የዛሬ ትምርታችን ምስጢር ይሄ ነው ولم يقل ان شاء الله ان شاء الله لعلم سيدنا سليمان راسه يمسراو يمسلونا لجوچو زاري 70 سيتوچ غناኛቸው አለሁና ያረግዛሉ ወንዶች ወልዳሉ በጂሃድ في سبيل الله ይሄዳሉ አለ فلم تحمل الا امراه 69 ሚስቶች አላረገዙም አንዲት አረገዘች የሚገርመው ያረገዘችው ደግሞ ግማሽ ህፃን ግማሽ ታቃላችሁ ግማሽ ግማሽ ራስ ግማሽ አንድ እጅ አንድ እግር አንድ ኩላሊት አንድ ሳምባ ግማሽ ህፃን የሚያስፈራ በጣም ያስደነግጥ አንድ ግማሽ ህፃን ሰጠው አላህ ስብሐት አላ ምን አጠፋ ሰይድና ሱሌማን ማን ነግረኛል ምን አጠፋ ሰይድና ሱሌማን من ما نغرنيا لوندبوت بصحو اهو ستقسو نبر ان شاء الله سلالالو انت سليمان انت الله انتي سبع سيتوچ گنيو تارگيل يارگزالو وندوچ ولدالو ما نسطا هين مبت لمن ان شاء الله تل... ان شاء الله بالنوروغن الله يسطون الباب. فطاف عليهن فلم تحمل الا امراه وجاءت بشق رجل. وقد روى ذلك الشيء نفس محمد بيده الى النبي صلى الله عليه وسلم. لو قال ان شاء الله سليمان وندمي ان شاء الله سبع سيتوچ غنيت ادگه وندي ولدالو ان شاء الله بالنرو لجاهدوا فرسانا سبالو جوچ وندوچ تولدو فرس ياغالبو بس انت جهاد يكافلوا نبر. ولكن انتن الهنم هذا البخاري 40 بدل 70 مهم سبام اربام هلو عندنو سبا سيتوچ باند ساعات غنيت ادرج سيدنا سليمان. وان الملك قال له ملك دم منالو قل ان شاء الله شوف وريوش ندميلو علماءش ندميلو سليمان ان شاء الله بلالو فلم يقل شيطان اسرساونا سليمان ان شاء الله سائل سبا لجوش ولدالو لنا فلم يقل ذلك على سبيل النسيان رستونو مدسته دوستا قدب يلو من مالتنا ان شاء الله يهنا درقال له الله كفلقه ينسر الله الله كفلقه نقت ما تقال له ان شاء يبعد جنوهن ايه ارسكنون سيدنا سليمان ان شاء الله سلالالو من تكستون دموش سبا سيتوش قنية ترقو عندك سيت سات ترقز ياتي ارقزتشون قماش طفل قماش هدس ان ولدتش سيدنا سليمان بتهم دنقتونا كذا راساتشو قمباراتشو بمريت لأودكو استغفر الله لنا أفر اللينجيت هايت ساس تشاله بلوال انا من نبري منا قروسلة ان شاء الله يشتين ان شاء الله واندموش بتهم امنهم يودت الله سبحانه وتعالى حقيقة بسم الله ان شاء الله ستجمر بسم الله ادر قال له بلا انت ستل دمو بس قال له باند غونو بتا ميقرطو دمو سيفال له بهلت غونو ميقرطال بالله بهلت غونو ميقرطال انا انزي هلت قالات بتام بتام شيطانن يميردو يعني اللهن يمياسود بتام يمياسدسوتناچو مندنو ستجمر بسم الله ሁሉ ጥሩ ነገር ለመጥፎ ሳይሆን መጥፎ ጥሩ ነገር ስትጀምር ቢስሚላህ አንድ ነገር ስትናገር ደሞ እንደዚህ ያደርጋለው ምናም ስትል ደሞ ኢንሻአላህ ሁለቱም ከመላሳችን አይራቁ ወንድሞች ድሮ አንድ ነገር የነገርኳቸዋለሁ የምታስተውሱ ከሆነ አንድ ሴት ድሮ በሰለፈ الصالح ማለት ነው እዛ በሰሃባና በታቢዒን ጊዜ ነው አንድ ሴት ነበረች በጣም አላህ የወደዳት ሴት ነችና ማንኛውም ነገር ስታደርግ بسم الله بلا تجمر عليك ليت تابوك عليك بسم الله وهاتك عليك بسم الله النقر لمارك بسم الله بك عبا بسم الله هلو نقر تجمر عليك بالوا أشوف أباتان لك من دنش أنك هلو بسم الله بسم الله بسم الله بسم الله عنداي بك عشب جيب منامن عدات سواب زمت لا بك بسم الله أهون عندك اللي أشوف أبات بلو من أدرقى عند يورك إنسات أن براتشو سواء ورك متاسكمت بتنش شات ساطن ببرات يتسرى ساطن نبراتنا اذا دولابو لاي ساطنو لاي تلقو دولاب اذا اسكمتاو نبر اهون باليو متانا يي بسم الله منامن يمتيو استي انا يشالن بلو ساطنو امتانا عند برميل نبر وها ياز برميل تلق برميل وها يملابت نبر اذا كتتو اهون ሁለት ቀን ቆይተው مناله የኔ ምስተራታው ወርቅሽኮ አሁን እስቲ አምጪውና እናየው ምናምን ከዛው ሐላ ምሽት ካለ ምልወጥ ካለ ምናምን አላት እሺ ብላ ሄዳ እንግዲህ ሳጥኑ በሳጥኑ የለም በዶላቡ የለም እንትኑ የወርቁ ሳጥን ሱ ደብቆዋታል በዛ በውሃ አስገባው ሄደሽና ሁለት እጇ በዶላቡ አስገብታ ቢስሚላህ ብላ ስታወጣው ለካ ሳጥኑ ከእጇ ጋር ወጣ ማለት ነው እጇ ሆኖ ሲወጣ ውሃ እየተጠበጠበ ውሃ እየፈሰሰ ከሳጥኑ ወጣ ደነገጠች ሴትዋ እንዴ ውሃው እንዴት መጣ ከዚህ እዚህ ዶላ ባለችና አላህ Subhanahu Wa Ta'ala በቁድረቱ ምድን ነው አሁን እንኳን አንዳንድ ሰዎች ምን ይላሉ በጣም ያስቀይሙ በጣም ያናዱሃል አንዳንዱ الله سبات السماي ألم سسوي أسقمة جيتا الله سبحانه وتعالى بهروش مريوتوش شلوكوش تراروش يسقمت جيتا الله شيخ إبراهيم يميان ناقر أمت الله يميان ناقر أنت يميان ناقر ملاس ستون يمنا ناقرو يعني سون يفتر جيتا انديت نو ساتونو كوها واسود اتو اجوالا يمسارفو من يميسدنك من انتن يميادر انتنو سلزي بسم الله بلا كوها واتانا اجوالا يعرفنا كذابو هلا باليو أماني كتئبت بارك الله فيكي انشي يتكدس السيتنش انشي الله يمود السيتنو انا بسم الله وش أمر بتال اليوم كتل بتال اتماتو انا بسم الله أمنو مدسة تبت من نين يوم ستر بسم الله بسم الله بسم الله بك لم دي هون بس دي بعفه نعم إشي ولا التنياو إن شاء الله أوكي نبي عليه الصلاة والسلام جمرا نبر صوصت إياك تتأيقوال عندو سلا روح نو روح من دنو ولا التنيا إي ذو القرنين يبيبالو ويسألونك عند القرنين عند القرنين ميلو سلا ذو القرنين صوصتنيا دمو سلا أهل الكهف نزه سبات سوچ ولا 8 ولا 9 ولا 10 سر نسو تطيقوا نبياچننا يمياقوت ነገር يلم الله كالا سوقاچو سر نزي منم ነገር يمياقوت يلم انا ነገ ነገራቸው አለሁ ዋሉ ነቢያች ምን ማለታቸው ነው ነገ ከክሲ አውጥቼ ወይም ከሳጥን አውጥቼ አይደለም ነገ እንግዲህ ከአላህ ይነግረኛልናል ግን ኢንሻ አላህ አላሉም الله ሊቀጣቸው ፈለገ ነቢያችንን ለማረምና እኛን ደሞ ለማረም ፈለገ ምን አደረገ 15 አመት 15 ቀን ጅብሪል ሳይወርድ ቁርአን ሳይወርድ ቆጭን በጣም ማዘኑ ምን አሉ ምንድነው አላህ Subhanahu Wa Ta'ala ምን አጠፋው ነው ምንድነው ምናም ብለው በቃ በጣም ተቀየሙ በጣም አዘኑና አሁን እነዛ ይሁዶች ደሞ መሳቂያ ወሰዱት ማለት ነው እና ማሾፍ አደረጉት منو محمد كو كإلهو غا كربو غا تتالتوال يقولاتو 15 كان جبريل سايوردنا الله بتام تقطبتال ورا محمد كاون بوهالا قلاك ربك قلاك قالو باي باي عليه الله سبحانه وتعالى كاون بوهالا كانت غنيت يلوم بلو سياشوفو باتشو الله سبحانه وتعالى عندي السوره ورد مالتنو مناله والضحى ما لنا الله هي ما لنا بالضحى والليل اذا سجى بهلتم انت ما لنا ما ودعك ربك وما قلى الله سبحانه وتعالى التليهم التطلم كانتغا التلهم التليهم ايزو كانتغا نو يالو الله سبحانه وتعالى والضحى والليل اذا سجى الله هي ما لنا والله اند ما لنا نو بدوحا يهون ببن بلليت يهون ببن انا امر اللهنا ايزوه محمد اني كانت اراكم قنا لو لمن بنو اندزي يمتل مالتنو ما ودعك ربك وما قلا ولا الاخرة خير لك من الاولى نعم ولا سوف يعطيك ربك فترضى يوم القيامة دموك الزي يبلت لسته نونات اقستار قالو علمات شو منالو الأسئلة كانت سألوه عن الروح والفتية يعني أهل الكهف وذي القرنين والآية تقول هي ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا يهن بتقام تأمري هون إزاز الله وردوال أنت محمد ማንኛውም ሰው መጥቶ ቢጠይቅህ ያንተን ጡንቻ አታውጣ ጡንቻ የለህም አስለን አንተ ክንድ ጡንቻ ወይም ቁዋ የለህም አንተ ከኛ በእኛ ጎን ዜሮ ነህ እኮ አንተ መሐመድ ምን ታቀላህ አንተ ግን ማንኛውም ለማረግ ስትፈልግ አላህ ከፈለገ አላህ ከፈቀደ በል ولا تقولن لشيء اني فاعل ذلك غدا نجا نغراچو الله نجا هي نغر سرا الله نجا هي نغر افصم الله اتبل طيب لبل الا ان يشاء الله الله كفقد الله قالو بل واذكر ربك اذا نسيت دمو كرسه الله نستاوس زي لاي وندموش عند ستات يمدرغوا الله لين يالكو قوي قوي قوي يلحال صل على النبي يلالو صل على النبي الله سبحانه وتعالى انين استاوسن يا لنجي نبياتنا استاوسوا على العالم نعم واذكر ربك اذا نسيت كرسه قل لا اله الا الله وحده لا شريك له له الملك وله الحمد على كل شيء قدير لا حول ولا قوه الا بالله حسبي الله ونعم الوكيل يعني اي شيء الله ان يستاوس نجر ارق الله عندي ذكر مالتنا واذكر ربك اذا نسيت وقل عسى ان يهديني ربي لاقرب من هذا رشدا الله سبحانه وتعالى لنجرين نو يمي ودن الله كني اراقم دمو مندنو ارسانيم سلازي الله استاوس كرسا لمانينيوم دغر دغمو الله يفقدو نو ميهونو بل يميل تغساص وردنا جن الله اندال تليو الله سبحانه وتعالى بالقران تناغري سلازي وندموشنا هوتوچ يزي نغر يعني ود شوف ليلى ايا دمو على سوره البقره يمتساوس كوني الله من عليه نزا بني اسرائيل عند سو تجدلنا عند سو كونو ما نو يجدلو يليجو بال عند بتام حتام سو نبرنا اهون يليجو بال نبر انغدي ليجو ندتورس يفلغال يا سو يكونو ميستو ندتورس يفلغنا اباتوان جدله معناتنو يغباچوال اباتوان جدلو مريت لاي طالونا ازا منالو የልጅቱ አባት ያለው ከተማና የሚስቱ አገር ያለው በሁለተኛው በሁለቱም መካከል ገድሎ እዛ ጣለው ማለት ነው። ገዳይ ማን ነው ወንድሞች? ገዳይ ሰውየው የዛ የተገደለው ሰው የልጁ ባል ነው። አሁን ራሱ ማልቀስ ጀመረ። የሚስቱ ባል ገድሎ ያለ ማን ነው የገደለብኝ እኔ አገቱ ነው አጎቴ ገደለብኝ የሚስቴ አባቴ ገደለ ማን አባቱ ነው ምናም ብሎ በቃ ጮሃል ከመንደር ወደ መንደር ከዛም ይላልና በቃ በዛ አዘኑ ለሰዎቹ እሱ እንደገደለ ማንንም ሰው አይጠረጥርም መጀመሪያ አጎቱ ነው ሁለተኛ የሚስቱ አባት ነው ምን አጠፋ ነው የሚገድለው ብሎ በቃ እንደዚህ ሲል አላህ ግን ያኒ አጋለጠው ማለት ነው እና ምን አለ አላህ ሱብሃነሁ ወተዓላ وإذ قال موسى لقومه إن الله يأمركم أن تذبحوا بقرة بقرة هذه نكرة نكرة من معناتنو عند بري اردو بري يا بري يا دلم يعلو الله سبحانه وتعالى عند بري اردونا كذا كسغاو انستاچو يموتون سوون تنش نكاد رغوتنا ينسال بقرة نكرة يعني عند بري اردو علاچو قالوا أتتخذنا هزوا يا موسى انت مساكن ما تشوفبن نو قال اعوذ بالله ان اكون من الجاهلين رباكاتشوني على شوفم علاچو قالوا ادع لنا ربك يبين لنا ما هي يقولاچو الله يالو عند بري الناسو كل شيطانوچ نهون الذي يهودوچ من اينت بري من اينت لام بلو طيقو قال انه يقول انها بقره لا فارض ولا بكر عوان بين ذلك نعم فافعلوا ما تؤمرون اباكاتشو يهن الى الله ميلاچو يالو اندزي عينت يعني لجاغره دي هونهچو بري يالقربات انانتن هونهچو اندزي يعني عند ملك ستاچو يهن انغدي اهون ك كطينا ما نجر شددباچو الله سبحانه وتعالى انكر عليه راساچو يامطو شجر نو قالوا ادعوا لنا ربك يبين لنا ما لونها يچ من عينت نچ بيچانچ قينچ نچ نچ طقور نچ مدنچ بري متلني قالوا نا ينتن الله طيق قالوا قال انه يقول انها بقره صفراء فاقع لونها تسرنا يقولاچو منجدو يتببه يهدال بيچانچ بتام بتام اند صحايا براچنا بتام بيچا يهونهچو عند سو سيات دس يمثل بقره نو كيف تمطا انجدي هيچي قالوا ادع لنا ربك يبين لنا ما هي ان البقره تشابه علينا رباك موسى انت يالكو بقر ان بري بري بستوان بريه لبريس من بلنو من اينت نو استغلصلن وان ان شاء الله لمهتدون الزهلاي ان شاء الله تشمروا يقولك والله سبحان الله قالوا ادع لنا ربك يبين لنا ما هي ان البقره تشابه علينا بقر مالت جمع بقره بقر بزوت እነዛ ላሞች እና በሬዎች እኮ በዝ እኮ የተኛው ነው የምናርደው? እነሱ እኮ ያኔ ተማታብን የት እንደምናርድና እስቲ በደንብ ይግለጽልን። ከገ ለሙህተዱን እኛ አላህ በፈለገው መንገድ እንገባለንና እናርዳታለን አሉ። قال انه يقول انها بقره لا ذلول تثير الارض يعني مريتي متارسنا للرشا متتقبوبات ادلچم ولا تسقي الحرث ويم دمو وها سيامطو يمچنوباتنا انتن غوتا متهد نغر ادلچ مسلمه لا شيه فيها منم ان كثير ان كن لللات برينچ قالوا الان جئت بالحق فذبحوها وما كانوا يفعلون اذا ان شاء الله سيلو الله هدايه ستعچو الله كفلقه ان شاء الله ان هدايه يعني طرو نهونالننا يانتن طياقن بغبرنا ولالن سيلو ان شاء الله سيلو الله تقبلاتچو قالوا سبحان الله بريو متا كذا بحالا تارده باجوا باغروا باند انتن ارغو نكاس يارغوت مواشو ترسا ما نو يجدله يي የልጅም ባል ነው የገደለኝ ብሎ እንደገና ሞተ ማለት ነው። هنا نعلق كيف نعم اذا ወንድሞችና እህቶች بسم الله ان شاء الله በጣም በጣም አስፈላጊ ሆኑትና ረጂ ሆኑሽ በጣም ለህይወታችን የሚሆኑ ነገር ናቸው ሁለቱም አንርሳቸው እላለሁ። አሁን حقيقه رسولች ያንዳንዱ رسول እኔ አንተ ያቀል ጠይቀኝ አሁን ያንዳንዱ ረሱል 325 ረሱሎች ተላኩ። ያንዳንዱ ረሱል ሙዕጂዛ ነበረው ታቃላችሁ። ሙሳ ሁወ ከሊሙላህ አንድ ብትር ነበረችው እጁ ደግሞ ከብብቱ ሲያወጣ ልክ እንደ ፀሐይ ታበራ ነበረች። እንደገና ብዙ ሙዕጂዛ ነው እና በትሩ ሲንተን ሲነካ ሲልካት እባብ ሆናለች። በዛ ጊዜ ሰሐራዎች ይበዙ ስለነበሩ አላህ ደግሞ ተሐዳሁም በስ እንትን አርጎ እሺ ኢሳ የሞተ ሰው ይከሰክስ ነበር باذنላህ Subhanahu Wa Ta'ala የታመመ ያድን ነበር باذنላህ Subhanahu Wa Ta'ala طيب صالح يراسو تأمر ነበረው يراسو معجزه ነበረው አንድ ትልቅ ناقه ወይም በሬ ወይም ደሞ ከተራራ ወጣላቸው እንደዚህ መሳሰሉ ነበሩ። ያንዳንዱ رسول معجزاውን ይዘው ይመጣ ነበር። የነብያችን ትልቁ معجزه ምንድነው? ይሄ ነው ጥያቄው። ለምን ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ያዩ ወሩን ወይም ጨረቃውን እመሬት ላይ በሁለት ከፍሎ ነው ያወረደው አላህ Subhanahu Wa Ta'ala ለነቢያችን ሙዕጂዛ ሲል ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አርገው ከእጃቸው 1400 ወታደሮች የሚጠጡት ውሃ ነው የፈለቀ ከእጃቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንስሳዎችን አነጋገሩ አትክልትም አነጋገሩ። ነቢያችን ሰለላሁ ዐለይሂ ወሰለም 1000 ሙዕጂዛ አሳዩ። ላኪን ትልቁ ሙዕጂዛና ተአምር ሆነው ምን ይመስላችኋል? አሁን እነምለው ግን በኔ በኩል حقيقةً ምንም ወደር የሌለው ሙዕጂዛ እንዴት ጨረቃ በሁለት ተከፍሎ ወደ ሁለት ተራራ ይወድቃል ይመስለኛል። እኔ አርሙኝ እስቲ ምን ይመስላል በእናንተ? السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم دمس ايرسال استاذ جزاكم الله خير ادلون سلاستوين يعني اموكرا لو انجي اندالوت بدن بنقوان مبراراتون الكلم لما ان يوم قرآن يا الله سبحانه وتعالى نققرنو يا الله نققرنو مدهانيتنو راس قرآن الله سبحانه وتعالى በአጠቃላይ እንደውም ጂን ጭምር ሆናችሁ እስኪ ቁርአንን የመሰለ አምጡ ብሎ ከዛ በኋላ ዲስካውንት ተደርጎልን 10 አንቀጽም ተባለ። እንደመጨረሻ ዲስካውንት ተደርጎ አጭር ቻፕተር አንድ አጭር ዋን ምዕራፍ እንኳን የመጨረሻ እና አጠይና ከልከውተር فصلي لربك وانحر ان شانئك هو الابتر ايهن እንኳን የሚያክል አጭር ምዕራፍ እንኳን አምጡ ብሎ ማንንም አልቻለም። ይሄ ትልቅ ሙዕጂዛ እኛ ሙስሊሞች የምንኮራበት ነው። ያ ወንድሜ ካለው በተጨማሪ ሌሎቹ ሙዕጂዛዎች ተአምሮች አብቅተዋል የሉም? እንደ ታሪክ ነው ዛሬ የሚወሱት የሁሉም ነብያቶች የነብዩም ሰለላሁ ዐለይሂ ወሰለም ሌሎቹ ተአምራቶች በግ አልፈዋል። ይሄ ግን ቁርአን በእጃችን ያለ ነው አንደኛ። ሁለተኛ ይሄ የአላህ ከላም ነው مخلوق فطر አይደለም። ይሄ ለኛ ትልቅ ስጦታ ነው አላህ Subhanahu Wa Ta'ala ይሰጠን። በውስጡ ደግሞ ያለው ተአምራቶች ተቆጥሮ የማይዘለቁ ናቸው። ሳይንሳዊ ጉዳዮች አሉ፣ ታሪክ አለው። የትኛው መጽሐፍ ላይ ማናገኘው ትክክለኛ ታሪክ ውስጥ ተጠቅሷል? ከዚህ በፊት የተከሰቱ ነገሮች በአጠቃላይ እንደዚህ ደግሞ ለወደፊት የሚከሰቱ ነገሮች ውስጥ ተጠቅሷል። እና ሌላ ቢቀር አንባበቡ ራሱ ተአምር ነው ቁርአን አንባበቡ ራሱ ተአምር ሙዕጂዛ ነው። አንዱን አያ እንግዲህ ቁርአን ራሱ ወደ 10 አይነት አንባበብ አለው። ይሄ ራሱ ተአምር ነው። ከዚህ በፊት ተሰምቶም ታይቶም የማይታወቅ እና ይሄን እንግዲህ የሚያውቁት እነዛ አረብኛ ቋንቋ በደንብ የሚችሉ ሰዎች በላጋ ምንጥቅ የተለያዩ የአረብኛ ሰዋሰው ህጎችን የሚያውቁ የሆኑ ሰዎች እነሱ ናቸው የቁርአንን ተአምር የሚያውቁት። የሰው ልጆች ፈጽሞ ቁርአንን የመሰለ ሊያመጡ እንደማይችሉ እንዶ የሰው ልጅ ብቻ ሳይሆን አላህ መብት ሰጥቷል። ጂንን ጠንቋይ የምትፈልጉትን ሁሉ አብራችሁ ተማብራችሁ አምጡ ብሎ ጥያቄ አስካውን ጥያቄው አለ። አሁንም ድረስ ኦፕን ነው። ያኔ ብቻ አይደለም አሁንም ድረስ ሚችል ካለ ያምጣ ብሏል። والله اعلم ማይክ ፍሪ نعم منو ወንድም በጭንቅላት ላይ በልብ ላይ ብዙ እንዳለ አቃለሁ በጨምረው በጣም ቆንጆ ነበር። على كل حال قران حقيقه አሁን እንዳለው የቁርአን ትልቅነትና አያ ሙዕጂዛ መሆኑን ተራሰው አያውቁ። የሚያውቁ የቁርአን ምስጢር የቁርአን ተደብር የሚያቀ ብቻ ነው። አንዳንድ ጊዜ ወላሂ ግቡና እስቲ ግቡ ቁርአን ውስጥ ገብታችሁ ያኒ በተፍሲር ውስጥ ስትገቡ በተለይ አንዳንድ ሙፈሲሮች አሉ ሐቂቀተን ቁርአን ለነሱ ነው የወረደው ወይስ ለማን ነው የወረደው ትላልህ አንዳንድ ጊዜ ቁርአኑ ሲተነትኑትና ከዚህ ካለነው ጊዜ 20th century or 21st century ያለነው ከዛ ጋር ያውሃዱ ሲናገሩ كأن القرآن انزل اليوم لا ዛሬ እንደወረደ ነው የሚወረደው። طيب كما تو عامت بهالا دومو تغوزن سنهد በዛም ይከሰቱ ቴክኖሎጂና ተአምሮች ደሞ ስታይ ቁርአን አሁን ነው የወረደው ትላለ። ኢደን هو معجزة النبي صلى الله عليه وسلم الى ان تقوم الساعة ደሞ አንድ ነገር አለ። ለምሳሌ ሙሳ የነበረው ዘመን ምን ነበር? ሳህሮች የሚበዙበት ነበር እና አላህ Subhanahu Wa Ta'ala ተሐዳሁም ሳህሮቹ እና ምንድነው የሚሉት ሙሳ በትሩን ይዞ እነዛ 40 ሺ እኮ ነው የሚሉት አንዳንድ ዑለማዎቹ 40 ሺ የሚሆኑ ጠንቋዮች ከመላው አገር ተሰብስበው ኤቭሪ ኮንቲነንት የዛ የፈርዖን ኮንቲነንት ተው የነበሩ እንትኑ ውላያ የነበሩ አገር የነበሩ በሙሉ ሁሉም ግመድ ይዘው መጣ። እሺ አልቁ አላቸው ሰይድና ሙሳ فألقوا حبالهم على طول እንደዚህ እንትሉ ወደ እባብ ተቀየሩ። ኢዘን ገመዱ አይደለም ወደ እባብ የተቀየረው የሰው አይን ነው የተሰሐረውና እባቡ ወዝወዝወዝወስል الله سبحانه وتعالى امره ان يلقي عصاه على طول سيدنا موسى بترونس انتسل ወደ ዘንዶ ነው የተቀየረው። እንግዲህ ዘንዶ ተቀየረው ግን ሁለተኛ ዘንዶ ነው ሁለተኛ እባብ ነው የተቀየረውና فالتقم جميع الانتن 40 ሺ የሚያሁን ወላ 30 ሺ ወላ 20 ሺ በሙሉ በሆዱ ነው ያስገባው ያ የነቢያችን የነብዩላህ ሙሳ እንትን ይትልቁ ሙዕጂዛ ነው። ለምንድን ነው አላህ ያወረደው? ምክንያቱም የሙሳ ህዝብ በዛ ጊዜ በስህር በጣም የሰለጠኑ ነበሩ። طيب እንቀጥልና የሰይድና ኢሳ ብዙ እንትን ነበሩ ሙዋች መነኮስ የሚባሉ ሙዋች የታመመ የሚያድኑ ታላ ምን አደረገ ለኢሳ ሰጠውና የሞቴ አነሳ እንትን ቆማጣ ምናምን ያለው ትፍቱ ብሎ ያድን ነበር እና አንድ በጨካ አንድ ወፍ ሰርቶ روح ይሰጣትና الله سبحانه وتعالى ትበር ነበር በዛ ጊዜ ነበረው በሽታ ይህ ነበር በነብይላህ መሐመድ صلى الله عليه وسلم ነቢያችን ደሞ ተቅማጥ ያዛቸው በአረብኛ ቋንቋ ነበሩ በጣም የተፈላሰፉና ቋንቋ አረብኛ ቋንቋ በጣም ልክ እንደ ሊጥ የሚጣጥፉት ነበር ምሁራን ነበሩ لغة العرب سبحان الله العظيم من الى له تاقالاچو اني عند نجر لنغراچو عنده ايثيوبيا امباسي نبر ازي اهون تقيروال كسنت كسبات عامت بفيتنو نا يسو امباسادر نبر ايثيوبيا امباسادر ولت لجوچو كنيغا كني يمارو نبر بني مجلس متو يمارالو اهون تواوقواچو نا هجي كاباتاچو تواوقو كامباسادرو معناتنو አምባሳደሩ ምን ይለኛል ሼክ ኢብራሂም ታቃለህ አረብኛ ቋንቋ ስፋቱ ምን መሆኑን አለኝ አላቀም አልኩት እና ምን አለኝ እኛ ሰባት አምባሳደሮች የአፍሪካ አምባሳደሮች የኬንያ የኡጋንዳ ምናምን እኔን ጭምር እንማራለን አረብኛ ቋንቋ እየተማርን ነውና አንዳንድ አስተማሪዎች ያስተማሩን ነው አለኝ እሺ እና አንድ ቀን ውድድር ተደረገ አለ ስታቲስቲክ ተደረገ بيت بأمريكا اگر بعالم يالو ቋንቋዎች ሰፊ ሆነው ቋንቋ ማን ነው the largest በጣም አረብኛ ነች ይሄም ዓለምንም አይነት እንትን ጭቅጭቅ የማይገብ ያኒ ጥርጣሬ በሌለበት ግን አረብኛ ቋንቋ አንደኛ በመውጣትዋ አይደለም የሚያስደንቀው አለ ዶክተሩ እንትሩ አምባሳደሩ አንደኛ መውጣቷ አያስደንቅም ምክንያቱም ብዙ እንትን ቃላት አላት ብዙ ሰፊ ነች አይደለም እሺ ወላኪን የሚያደንቀው ነገር አለ ሁለተኛ የወጣው ቋንቋ እንግሊዝኛ ነበር አለ the first yani largest እንትን የሆነው ቋንቋ አረብኛ ሁለተኛ የወጣው እንግሊዝኛ ሲሆን የሚያደንቀው ነገር የሚደነቀው ነገር ቋንቋ 6 ሚሊዮን vocabulary ተገኘ አለ ቃላት 6 ሚሊዮን በእንግሊዝኛ 1 ሚሊዮን ተኩል ቃላት ተገኙ አለ ከም 4 ሚሊዮን ተኩል ቃላት ሊዩነት አለ አለ የአረብኛ ስፋት እንድትመለከቱ ወንድሞች ምን አሉ አሰድ ለምሳሌ አሰድ አንበሳ ነው ታቃላችሁ በአረብኛ ቋንቋ አሰድ ስንት ስም እንዳለው እስከ 40 የሚሆን ስም አለው አሰድ ይሉታል ቀስወራ ይሉታል ለይስ ይሉታል የማይሉት ነገር የለም በአረብኛ ቋንቋ እና አላህ ተሐዳሁም ይሄን የአረብኛ ጥልቀት የቋንቋ ብስለት የቋንቋ ከፍተኛ ቴክኖሎጂ ሆዶ የቋንቋ አላህ አንዘለ አልቁርአን والله العظيم እኛ ነን አስተማሪዎች ሊቃውንት ገጣሚዎች የሚሉ ሰዎች ማሙ ኮዛ ጊዜ እንን ሲሰማ ቁርአን ሲቀሩ ምን ይላል ተቀላችሁ አና አለ ከሻኢሮቹ አንድ ነኝ አለ ከመሁሮቹ አንድ ነኝ አለ ወአዕለሙ ሃዳ ምን ሃዳ ቋንቋ አረብኛ ቋንቋ ይህም ከዚህም ለይቸማቀ በጣም የበሰለ ቋንቋ ያለኝው አለ ወላኪን ሃዳ كلام محمد يعني القران ማለት ነው انه ان له لطلاوه وان له لعلا وانه مش عارف كذا وكذا وكذا وانه يعلو ولا يعلى عليه وهو مثمر ومغضغ لازم ننبله بقى በጣም አደነቀውና ለቁረሸቹ ሄዶ ስሙ አላቸው ስንት ሳህሮች አይቻለሁ ስንት የቋንቋ ብስለት ያላቸው አይቻለሁ مجنون እንበለው አይደለም ጠይቁን የሟሙ ለዚህ ተحدثው الله سبحانه وتعالى አንዲት ሱራ 10 ሱራ አምጣሉ አላመጡም እስካሁን ድረስ አዝሚን እንዳለው ክፍት ነው እድሉ እስከ يوم القيامه ያምጡስቲ አንዲት መስመር ሊያመጡ አይችሉም ይሄ አንድ ነው ሁለተኛ ቁርአን የሳይንስ ቃላት አለው እንዲያውም አንድ ዓለም በጣም ምን ይለበር ያሳዝነኛል አለ በቁርአን 6300 ምናምን አያት አለ ከ6000 በላይ አያት አለ ከነዚህ አለ ዓለሙ 500 አያ ብቻ ነው ስለ ሸርዕ የሚናገረው افعل كذا لا تفعل كذا هذا حلال هذا حرام هذا يجوز هذا ما يجوز 500 آيات ብቻናቸው ሁሉ የፍቅህ መጽሐፍ የተጻፈባቸው 500 آيات ብቻናቸው የተቀሩ سبحان الله የቀሰስ አላቸው ቴክኖሎጂ አላቸው እንዴት ቴክኖሎጂ አለ እንጂ افلم ينظروا الى الابل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت أتايو إن نقرأ أتايو اسكت ملكتو تنانتي وفي أنفسكم أفلا تبصرون تملكت اسكت أقر راسس أقر أنست اسكت أفر أقرسته تملكت من أين التأمر للتاينو الله سبحانه وتعالى بالقرآن تملكتوا أفلم يسيروا في الأرض فينظروا كيف كان عاقبة الذين كفروا اندزي هلال استتملكتوا بمريت والاي هيدنا يا الله أنت أمر تملكتوا والله أندث أشوا بالتنسى ياتش أسوا أشوا السراروا أبك أكلوا زي قرآن تأمروا مجمرة اللوم أرشا اللوم ولذلك الله سبحانه وتعالى راسنا متأبقه والله إني أتحدى أنا أقول لكم عند إبراهيم سراج إمنتي لنقراتشو قرآن أمريكا روسيا أوروبا تسبسبو ليات أفوت بيماتو النسونا وكسو يميتأفو كسو بقدمو يميتأفو النسوناتشو ممكن أن نسوي لنيال دي سوست مليون مصحف قرآن كوني قتلو أرى متو مليون مصحف قرآن يقتلو مدنو ورقتنا يقتلو النسو والقرآن في قلوب في صدور المؤمنين والله سبحانه وتعالى تحدى إنا نحن نزلنا الذكرى وإنا له لحافظين سلالة قرآن تأمرنا وتلقنا لمن دنهم يهونوا قرآن بقرآن سبحان الله شياطينوشنا جنوشنا بارلن بقرآن أرغن كالله قا أنقنا نيالن تكنولوجي أهون يدرسوا قرآن يقدماتشو بزو آيات بقرآن اللو على كل حال تياكو لا ساترونا تلقو يا نبياتشن تأمر كشارك أبلاي تأمرو يا قرآن نو قن أنا قومنيا قنا من نتو على وك نمل اللو سلزي إن شاء الله يزاري تفسيراتشن ويم يزاري يسيرا درساتشن الزيلا بيابك أم عندو أهون ملكت لكورنيال تنش عند نقر اللي علي برومو عند ملك تسلالي ملك تو يتلالي فالنا تنشكنا تقاوك اياله ملك تو من اندهوني هلاتشن أبرن سموال إن شاء الله سلزي مايكو الوسط يمي فلقو واندموشكالو يسألونا يتشعوتون ياوكا أسر دقيقة بوها سلو رمونا ويمدمو عند ملك تسلالي السن أبرن نسمى إن شاء الله مايك فري